المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن بالبرهان، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة. الصلاة والسلام على خير خلق الله وخاتم رسل الله، الذي قال: ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله فيمن عنده وعلى آله وصحبه ومن اهتدى بهذه. وبعد، فقد وقفنا في الدرس الماضي عند قوله جل وعلا من سورة المؤمنون: ثم أرسلنا موسى وأخاه هارون بآياتنا وسلطان مبين. الآية 45، فلنبدأ من هنا. شيطان الرجيم. ثم أرسلنا موسى وأخاه هارون بآياتنا وسلطان مبين إلى فرعون وملئه فاستكبروا وكانوا قوما عالين. فقالوا: أنؤمن لبشرين مثلنا وقومهما لنا عابدون؟ فكذبوهما فكانوا من المهلكين. ولقد آتينا موسى الكتاب لعلهم يهتدون. وجعلنا ابن مريم وأمه آية وآويناهما إلى ربوة ذات قرار ومعين. يا أيها الرسل، كلوا من الطيبات واعملوا صالحا، إني بما تعملون عليم. وإن هذه أمتكم أمة واحدة وأنا ربكم فاتقون. فتقطعوا أمرهم بينهم زبرا، كل حزب بما لديهم فرحون. فذرهم في غمرتهم حتى حين. أيحسبون أنما نمدهم به من مال وبنين؟ نسارع لهم في الخيرات، بل لا يشعرون. إن الذين هم من خشية ربهم مشفقون، والذين هم بآيات ربهم يؤمنون، والذين هم بربهم لا يشركون، والذين يؤتون ما آتوا وقلوبهم وجلة أنهم إلى ربهم راجعون. أولئك يسارعون في الخيرات وهم لها سابقون. ولا نكلف نفسا إلا وسعها، ولدينا كتاب ينطق بالحق وهم لا يظلمون. بل قلوبهم في غمرة من هذا، ولهم أعمال من دون ذلك هم لها عاملون. حتى إذا أخذنا مترفيهم بالعذاب إذا هم يجأرون. لا تجأروا اليوم، إنكم منا لا تنصرون. قد كانت آياتي تتلى عليكم فكنتم على أعقابكم تنكصون. مستكبرين به سامرا تهجرون. أفلم يدبروا القول أم جاءهم ما لم يأت آباءهم الأولين؟ أم لم يعرفوا رسولهم فهم له منكرون؟ أم يقولون به جنة؟ بل جاءهم بالحق وأكثرهم للحق كارهون ولو اتبع الحق أهواءهم لفسدت السماوات والأرض ومن فيهن بل أتيناهم بذكرهم فهم عن ذكرهم معرضون أم تسألهم خرجا فخراج ربك خير وهو خير الرازقين وإنك لتدعوهم إلى صراط مستقيم وإن الذين لا يؤمنون بالآخرة عن الصراط لناكبون ولو رحمناهم وكشفنا ما بهم من ضر للجوا في طغيانهم يعمهون ولقد أخذناهم بالعذاب فما استكانوا لربهم وما يتضرعون حتى إذا فتحنا عليهم بابا ذا عذاب شديد إذا هم فيه مبلسون أعوذ بالله السميع العليم من الشيطان الرجيم ثم أرسلنا موسى وأخاه هارون بآياتنا وسلطان مبين قال فتاه تلك الله سبحانه وتعالى مجيء الكبابي سلتك كلين يا مؤمن كذام سلا منكر الباس سو كما تبو على إن السماء التأييك من ملك أنت أصلا سبي الله شكا هذه وجن زيتك ويتو قتلوا سلا نبيات تاريخ سلا نبي الله عنه الناس سلا هور كذام قتلوا يالسن تقلب على ملكم يجلت أمت تنبرا أهونم كان يا نبي يشن تاريخ وماس قتل ثم أرسلنا موسى وأخاه هارون كذا قتلوا دموك قدامي نبيات وشبغالا نبي الله موسى أن هارونا بطنج وندما ما شوشن لكن إلا بآياتنا بمعجزاتنا التسع زتين تأمر وشن أسيزا جندان ده المعجزة نبي النتا شون أقول فهم ميسا ينبرا حاكل بنورات شون فان زتين أندو بيك نبرا مالك التسع آيات إلى فرعون أن دميرو وللعبوتا زتين قلوه هون مرجا وشن إزون ويمتت نسمع أبزاين يا أشوف سورة الأعراف هذا السؤال إجاتشو سو زنجاتشو بامهون إجاتشو عند صحيح مبرات كذا كوفام هلين يا ما قبل متو أجرن ما تلك لكم كذا وحالا دكمو بحرون دالي أجرو بحر ودد منت مكة يروم كذا አገሩ ትልቅ አዝመራ ታዘለ በኋላ አደገኛ የሆነ አንበጣ መጥቶ ጥርግርግ አርጎ ማጥፋቱ ከዛ በኋላ ደግሞ የመሰረ ነገሮች መጥተው ስሩን ጨርሰው ማፍለሳቸው እንደገና አድሬስ የሚባል አገር ምድር ላይ ጠፍቶ ምላስ የሚቀመስ ታጥቶ ሰዎች በችግር መከራታቸው እነዚህ ሁሉ በተከታታይ አመታቶች 7 አመታት አላህ Subhanahu Wa Ta'ala ተበሳጨው አነ ረብኩም ለዓላ በሚል ሰው ደረጃ ማለት ነው። ይሄን ሁሉ ያዩ ይበገሩ አልቻሉም። ምክንያቱም አምባገነኖች ብዙ ጊዜ አንድ ጊዜ ይሄ በሽታ ተጠናወታቸው የመጣው ቢመጣ ውድቀታቸው እንጂ ሌላ የሚገለግላቸው ነገር የለም። ግራቱን ሰው ወደ ጌትነት ከወጣ በኋላ ወደ ባርነት መመለስ ችግር ነውና ማለት ነው። ያላቅሙ መጀመሪያ መንጠራራት መመለስ ያስቸግራል። እና ثم ارسلنا موسى نبي الله موسى ابن عمران واخاه هارون ابن عمران ሁለቱ ነቢያት እንደ ነብዮች ናቸው። ያንዲ ሰው ልጆች በአባቱም በእናቱም ማይላዩ ሸቂቆች ናቸው። እድሜ የሚቀድሙት ሀሩን ናቸው። በደረጃ የሚልቁት ሙሳ ናቸው። ስለዚህ ሙሳን ብዙ ጊዜ አውልቶ ያሳየናል ማለት ነው። ያያቲና ግልጽ የሆኑ ሙዕጅዛዎቻችን አስተጠላክ ነው ይላል። ወሱልጣኒ ሙቢን ወሁጀቲን ቃጢአቲ ዋዲሃ። እንደገና ፍራኦን ጋራ በሚከራከሩበት ጊዜ የማያፈናፍን ወስጣኝና ጸጥ የሚያደርግ መልስ መስጠት ይችሉ ነበረ ማለት ነው። ማንም ሰው ሙሳ ፊት ቁሞ ተከራክሮ ያሸንፋል ማለት ዘበት ነው። አላህ ተሰጥቶ ነበራቸው ማለት ነው። የዛ አይነት እንግዲህ የተጠናከረ ኃይል ላክን በጥንድ ኢላላ አላህ Subhanahu Wa Ta'ala ወደ ማን ተላኩት? ፍራኦን ጣቂያ በዘመኑ ወደር ያልተገኘለት እስታውንም ድረስ አቻ የሌለው በጣም የመጨረሻ ጥጋበኛና አምባገነን ነበርና ወደ ሱላክን ይላል። ሬንዳቅሙ እሱ በጣም መጠን ያለፈ ጥጋበኛ በመሆኑ አንድ ነብይ ሊቋቋመው ስለማይችል እንድላከለት ማለት ነው። ወመላኢሂ በዙሪያው ያሉት መሳፍንትና መኳንንቶች ሹማምንቶችም እንደዛው አዋን አዋን እያሉ ያባለጉት እነሱ ናቸውና ከበው ያጨበጨቡ ወደ ፍራኦንና ወደ አጃቢ ከባቢዎቹ ባለ ስልጣናቶች እንዱን ነብያት ላኩላቸው ይላል። ያኔ እነዚህ እንግዲህ ነብያት አላህ Subhanahu Wa Ta'ala አስፈላጊውን ሁሉ መረጃ ሰጥቷቸው በክርክር ማንንም የማይቀምስና የማይበገራቸው ሆነው ይያሉ። እንደገና ደግሞ ወሰን የሆኑ ሙዕጅዛዎችን ባይናቸው ይያዩ ሰዎች ግን ተስተክበሩ። እነሱን መቀበልና መከተልን ኮሩ። وكانوا قوما عالين قوما متجبرين متن يالفو امباغننوچنا چكانيوچ نب ارمنيوچ نبرونا الى نما جمريا ما علمت لكم من اله يلا اشكوبكوبا كني بستكر جتا يالا يمسرنم عندغنا انا ربكم العلى لا ينستخس اله غير لا اجعلنك من المسجونين على الشراش ومشرشا ما ሙሳ ማነው ጌታ ስለው ረብ ሰማዋት ወልአርድ ፈጠረው ጌታ ነው ሲል ይሄ ስጠት ነው አለ። ከኔ በስተቀር ጌታ አለ ብትል ታቃታለ እዛች ቅርጥሌ ነው ሞረውር አላቸው ማለት ነው። እንግዲህ እንዲህ አይነት ጥጋበኞችና ግፈኞች ነበሩ ተጥንት ጀምረው አሁንም አሉ። በተለይ በዛ ቦታ አሁንም ልክ እነሱን የመሰለ ሰው ነው የሚገኘው ማለት ነው። فقالوا أؤمنوا لبشرين مثلنا የኛው ቢጤ ሰዎች ለሆኑት እንዴት እኛ እናምንላቸዋለን? መሳፍንቶች ናቸው ይሄን የሚሉት ማለት ነው። የሱ አጀብዳቢዎችና ሹማምንቶች የነበሩት ሙሳና ሃሩንን ሲያንቋሽሹ ምን አሉ? አኑሚኑ ለሙሳ ወሃሩን ወሁማ በሸረይን ምትሊና። እነሱ ከማን በልጠውና ከማን ተሽለው ነው ራሳቸውን የሰማይ ጌታ ነውካይነን ብለው እኛን ተነሱ በታል ያረጉ የሚሞክሩት? እንዳውም እኛንን ምንበልጠውና ቢጥያችን ለሆኑ ሰዎች እንዴት እኛ እናምንላቸው አለን በማለት ይተቻቸውና ይዘልፋቸው ጀመር ማለት ነው። ወቆሙሁማ አለና አቢዲ አቢዱን መጀመሪያ የኛው ቢጥ ለሆኑ ማን ተማን በልጦ እንዴት ማን መሪ ተመሪ ይሆናል ማለታቸው ነው። በዛ አነጋገራቸው ጥሩ ነው አቻ መሆን እንኳን ሰጥቷቸዋል ማለት ነው። እኛም እነሱም ከኛ ይበልጡም እንደኛው ናቸው ለምንድነው የነሱ ነብይነት ማዕረግ ምን ተቀበለው ታሉ በኋላ ይሄም ሳይበቃ ደግሞ ሊያወርዷቸው ነው ከዚህ በታች። ወቀውሙ ማለና አቢዱን አሉ ወገኖቻቸው በእስራኤል ማለታቸው ነው። ለኛ አገልጋዮችና አሽከሮች ሆነው ይያሉ ያሽከሮቻችን ልጆች እንደገና በእኛ ላይ አለቃ ሊሆኑ ያስባሉ እንዴ አሉ ማለት ነው። ታንግሪ በነብዩላህ ዩሱፍ ጊዜ አላህ Subhanahu Wa Ta'ala በህክመቱ ዮሴፍ ተሽጠው ተለውጠው አገራቸው ጠፍተው ወደ ግብጽ አገር ተገቡና ለብዙ ጊዜ ባሽተርነት ያገለግሉ ከቆዩ በኋላ ከብዙ ጣውረድና ከፈተና በኋላ አላህ Subhanahu Wa Ta'ala ነስር ፈጣቸውና ያላገራቸው አነገሳቸው። ያኔ አገሪቱንም አበለጸጉ ህዝቡንም ተሽጠ ተኩፍርጨን ለማአወጡት ሳው የኖረውን ያል ኑሮ መሄዱ አይቀርምና እሳቸውን የመሰለ መሪ ሲጠፋ እንደገና አራሙቻዎች አውሬዎች ተነሱና ይሄ እጭ አገር ወራሪ መጥቶ ሲገዛን ስለቀን ከርሟል። ስለዚህ አሁን የሱ ዝርዝራዞች የኛ አሽከሮች መሆን አለባቸው ብለው የበቀል አዋጅ አወጁ ማለት ነው። እንግዲህ ዲንና ዱንያቸውን ያበለጸጉላቸውን ተሰውነት ታውሬነት ወደ ሰውነት ያመጣቸውን ነብዩላህ ዩሱፍን ታሪካቸውን አያወደሱ ዲናቸውን ይዘው በትክክል መጓዝ ሲገባቸው የተሻሉት ሳይሆኑ የባሱ መጥፎዎቹ መጡና እነዚህ ሱፍን እንደወራሪና እንዳሸባሪ በመቁጠር የነሱ ጋራ ንክክነት ያለው የነሱ ዘር የሆነ ሁሉ ወንጀለኛ ነውና የኛ አገልጋይ መሆን አለበት ተብሎ ታወጀ። ወይ ወደ አገራችሁ ተመለሱ ማለት አንድ ነገር ነው። ላ አገራችንን ስትመጡ ስትረግጡ ኑራችኋልና እዚህ እንደገና እዳ ስላለባችሁ በዝቅተኛ የሥራ መስኮች ሆናችሁ አገሪቱን መካስ አለባችሁ ተባሉ ማለት ነው። እና እንግዲህ በእንጨት ሰበራ ወንዱም በሽምንና በአጋሚነት በተለያየ በብረት ቅጥቃጭነት በቆዳ ፋቂነት በደካማ ስራዎች ላይ እነሱን አሰልፈው እነሱ ግን ያው በጀትነት ተኮፍሰው ይረግጣሉ የነብያትን በተሰብ ማለት ነው። አላህ ጊዜው ሲደርስ እንደገና እነዚህን ደግሞ ሊያስወግዳቸው ሲፈልግ ይናቁትን ቃል እንዲሉ እነዛ የናቋቸው የደካማና ያሽከር ልጆቻቸው ይመጡላቸው ማለት ነው። ሙሳ እና ሙሳ በሚመጡበት ጊዜ ያው እንግዲህ መጀመሪያ መናማይቶ ነበረ። ስለዚህ ተደካሞቹ ሰፈር ተነስቶ ሰደድሳት ቤተ መንግስቱንና በውስጥ ያለውን በሙሉ ሲያቃጥላየው ታለ ይህ ከሆነማ እስራኤላውያን የሚወለድ ልጅ ላንተና ለስልጣን አስጊ ነው ብለው ፈቱለት ጠንቋዎች። ከዛ ተነስቶ ጨፍጭፋ አለ ማለት ነው። በብዙ ሺህ የሚቆጠሩ ወንድ ልጆችን ሲያጭድ ከረመ። አላህ ያለው ላይ ቀር ማለት ነው። በመጨረሻ ግን አላህ በህክመቱ ወቁድረቱ ወላጆቻቸው እንዳሳድጓቸው ያልፈቀደላቸውን ጭቁኖች እሱ ራሱ በቤተ መንግስት እንዲያሳድግ አደረገው ማለት ነው። ከዛ ወደ ሙሳ ቁም ነገር ደረሱ። ተሾሙ፣ መጡ፣ ተፋጠጡ። በዛ እንግዲህ ትንቅንቁ ቀጠለ። ለአርባ ዓመት ያህል የተፋፋመ ትግል ተካሄደ ማለት ነው። በመጨረሻ እሱም እንግዲህ ጥጋቡ እየከፋ ሄደ። ጌታ ነኝ ከኔ በስተቀር ጌታ የሚባል ነገር የለም እስከማለት ድረስ አወጀ ማለት ነው። አላህ ግን ሱብሃነሁ ወተዓላ ያው የህክማውን ያህል ካቆየው በኋላ በመጨረሻ እስከ ሰራዊቱ አፋፍሶ ባህር ጨመረው። እነሱን ተጠራረገ በኋላ የተናቁትን ጉፉአንና ጭቁኖችን አገሪቱን አወረሳቸው ማለት ነው። እና ይሄ ነገር እንግዲህ በሚመጣበት ጊዜ ያልተጠበቀ ሁኔታ ነበረ። ፈቃሉ አኑኡሚኑ ሊበሸረይኒ ሚትሊና የእኛ ቢጤ ለሆኑ ሰዎች እናንተ እንደተኛ የተሻላችሁና የበለጣችሁ አይደላችሁም፣ ስለዚህ ነብይ ልትሆኑ አይገባችሁም አሏቸው ማለት ነው። ነብይ መሆን ካለበት በነካጁ እኛው ባለስልጣኖቹ ነው መሆን ያለብን ማለታቸው ነው። ወቀውሙ ማለና አቢዱን ዳሙ ወገኖቻቸው የኛ አገልጋዮችና ታዛዥ አገልግሎት ባሮቻችን ናቸው። የባሪያ ልጅ ደግሞ እንደገና ነብይ ነኝ ብሎ ይመጣልኛል እንዴ አሉ ማለት ፈከደቡሁማ። በዚህ እንግዲህ ተጨባጭ ባልሆነ ምክንያት ነብዩላህ ሙሳና ሀሩንን የሚያል ታላቅ መሪዎች አስተባበሏቸው፣ እንደ ውሸታም ተቆጠሩ ማለት ነው። ፈካኑ ሚነል ሙህለኪን በዚህ ከንቱ አስተሳሰባቸው በነብዮቹ ላይ በማመጻቸው እነሱ ለጥፋት ከተዳረጉት መናጢዎች መሆኑ ተረጋገጠባቸው፣ ለጥፋት ተጋለጡ፣ አለቀላቸው ይላል። ወለቀድ አተይና ሙሰል ኪታበ ለአለሁም የህተዱን ከዚያ በኋላ ሙሳና ሀሩንን ያው ሊላቀዳጃቸው አላህ ጥላቶቻቸውን አስወግዶ ያው በኒ እስራኤሎች ተንቀው የነበሩት ወድቀው የነበሩት እንደገና በሹማምንትና ባለስልጣን ሆነው መጡ ማለት ነው። ለነዛ ህዝቦች ደግሞ መመሪያ ኪታብ አወረንላቸው። ቀደም ሲል የትግል ዘመን ስለነበረ ኪታብ አያስፈልጋቸውም ነበር። አሁን እነ ፍራውን ከተወገዱ በኋላ የተረጋጋ መስተዳደር መመስረት ስላለባቸው የተረጋጋ መስተዳደር ደግሞ መሰረቱ መመሪያ ነው። ብሩ የሆነ መመሪያ ሲኖር ነው። ስለዚህ ፍራውን ተወገደ በኋላ ነው ተውራት የወረደው ማለት ነው። ተውራትን አውርዶ አላህ ሱብሃነሁ ወተዓላ ለዲናቸውም ለዱንያቸውም የሚበጃቸውን የሚመክርና የሚዘክር ኪታብ አስረከባቸው። ለምን? ለአለሁም የህተዱን ነቢዩላህ ሙሳና ኡመቶቻቸው በዛ ጌታ በላከላቸው ኪታብ ትክክለኛውን አቅጣጫ እንዲመሩበት ለማስቻል የዚህ አይነት ኪታብ ሰጥተን ሁኔታውን አመቻቸንላቸው ይላል። እና ባጭሩ ነው እንግዲህ የነ ሙሳና የነ ፍራውን ታሪክ በጣም ረጃጅም ነው። ታሁን ቀደም ብዙ ስራ ደጋግመን አልፈንበታል። አሁን ኹላሳውን ፍሬ ነገሩን ብቻ ጨምቆ አጭሩ ነው ያስቀመጠው ማለት ነው። ከዛ ወደ ኢሳ ሊሻገር ነው። ወጃአልነ ብነ መርየመ ወኡመሁ አያ እንዲሁም ደግሞ ነቢዩላህ ኢሳንና እናቱን ልዩ ተአምር አደረግናቸው ይላል። ሙዕጂዛ እንግዲህ በሰዎች ታሪክ ታይቶ ተሰርቶ የማያውቅ ክስተት መጣ በእነሱ ደግሞ ማለት ነው። መርየም ማንም ወንድ ሳይነካት ድንግል ሆና እያለች ልጅ በማርገዝ አያ ሆነች ማለት ነው። ሙዒሳ ደግሞ አባት ሳይኖረው በመወለድ ሌላ አያት ሆነ። እናትና አባት ልጅና እናት ሁለታቸውም የአላህ ቁድራና ጥበብ መገለጫ አድርገና መጠናቸው ይላል። አላመተን ዋዲሃተን አላ ቁድረት ኢላሂ ወህክመቲሂ። እነዚህ ቤተሰቦች አላህ የፈለገውን ነገር ለመስራት ከፈለገ የሚያቅተው የሚያዳግተው እንደሌለ ተጨባጭ ሆነ መረጃ አድርገና መጠናቸው ሁለቱን ሰዎች። ከዛ በፊት ማንንም ሴት ማንንም ሰው ወንድ ሳይነካት ወልዳ አጣቀም። ከዛ በፊት ማንንም ልጅ ደግሞ አባት ሳይኖረው በእናቱ ብቻ ተጠንሶ ተወልዶ አያቅም። ሁለቱም ኸዋሪቅ አዳ ነው ማለት ነው። የተለመደውን ፍርአት የጣሰ ነው። ይበዝ መልክ ሁለታቸውን ልጅና እናትን ለዓለም መገረሚያና አስገንድ መማሪያ አድርገን አመጣናቸው ይላል ማለት ነው። ያመጣጣቸው እንግዲህ በቅልቦና ላይየው ሰው አላህ አላ ኩሊ ሸይ ቀድር ነው ለሚለው ትምሳሌት ምልክት ነበረ ማረጋገጫ ማለት ነው። ከዛ በኋላ እነሱ ያሉትን ነገር መቀበልና መከተል ነበር የሰው ልጅ የሚገባው እንጂ ወና ያልሆነ ወጅምብር መፍጠር እንደ ይሁዶቹ ሰም ባለጌናት እሱም ህገወጥ ልጅ ነው ብሎ መልከፍ አልነበረም ያለባቸው። ወይም ደግሞ እንደ ክርስቲያኖቹ የጌታ ልጅ ነው ወይም ጌታ ራሱ ነው ማለት አይጠበቅም ነበር። ለምን ራሳቸውን አልፈጠሩ? ሌላንም ሰው አልፈጠሩ። አላህ ሱብሃነሁ ወተዓላ በልዩ መልክ ተፈጠራቸው። አላህ እውቀቱና ጥበቡን የገለጠባቸው ፍጥሮች ናቸው ብሎ እነሱ የሚሰጡት መመሪያ መቀበልና መከተል ትተው በግምትና በዳበሳ ያለ ስማቸው ስም ሰጥተው ተሳሳቱባቸው። ሊጠቀሙባቸው የመጡ ሰዎች መጎጃ ሆኑ ማለት ነው። ወጃአልነ ብነ መርየመ የመርየም ልጅ ዒሳንና ወኡመሁ መርየም እናቱን መርየምንም አየተን ሁለታቸውን ልዩ ተአምር አረግናቸው። አላመተን ዋዲሃ አላ ቁድረቲላህ ማለት ነው። ወአወይናሁማ ኢላ ረቦወቲን ዛቲ ቀራሪን ወመዒን እና እነዚህን ሁለት የተባረኩ የቤተሰብ አባላቶች ኮረብታማ በሆነች ቦታ በጣም እንግዲህ አየሯ የተመጣጠነ መሬቷ ቦዳ የሆነና የአትክልት መናኸሪያ የሆነች ጥሩ ቦታ ላይ ነው የፈጠርናቸው ይላል። ፍልስጤም ያው በተለህም የሚባለው አካባቢ የዘይቱን ዛፍ የሚበዛበትና ለምለም አየሯ ብዙ የማይቀዘቅዝ በጣም የማይሞቅ በጣም የተዋበች አካባቢ ነበረች። ደጋማ ቦታ ናት። እንደገና ደግሞ ትልቅ ውሃ አለ፣ ጅረት ውሃ አለ፣ አካባቢውን በመስኖ ያጠጣዋል። እንደዛ የተባረከ ቦታ ላይ የተባረኩትን ግለሰቦች አበቀልኳቸው ይላል አላህ ሱብሃነሁ ወተዓላ። ዛቲ ቀራሪን ማለት ጸጥታዋ የተጠበቀች ሰዎች ምንም የማይፈሩበትና የማይሸበሩበት የተረጋጋ ቦታ፣ እንደገና ደግሞ ጥሩ ምንጭ ውሃ ያለበትና አካባቢውን በመስኖ የሚያለማ ችግር የሌለበትና ጥሩ ቦታ ላይ ፈጠርናቸው ይላል። በዚህ ቦታ ላይ እንግዲህ የፈጠራቸውና የባረካቸውን ሰዎች በመከተልና በእነሱ በመመራት ፈንታ ያለ ስማቸው ስም በመስጠት እንደገና ተሳሳቱባቸው። ያ አዩሃ ሩሱል ኩሉ ሚን አጠይባት ይላል። የእነሱንም በዚሁ አለፈው እንግዲህ የዒሳና የመርየምን ቂሷ ሰፋ ያለ ነበረ በጦሃ ላይ እንዳለፍ ነው በቅርቡ ማለት ነው። ከዚህ በኋላ አላህ ስብሓነሁ ወተዓላ የነቢያትን ታሪክ የሚያነሳበት ዓላማ አለው። ዝርዝር ህይወት ታሪካቸውን መተንተን አይደለም፣ ጊዜ ማሳለፊያ ወይም የልብ ወለድ ንባብ አይደለም የሚፈልገው። የነቢዮች ታሪክ ሁልጊዜ የታሪክ ንጽብራቅ ነው፣ ፈርጥ ነው፣ ለሰው ልጆች መሪና አስተማሪ ነው። በቅን ልቦና ለተከታተለው ሰው የነቢዮች ታሪክ ባጭሩ እንኳን ቢሆን ቢጠቀስ በጌታ ብዙ ፍጥረታት ህዝቦች መካከል የፈለገውን ሰው አላህ ይመርጣል። ተመረጠው በኋላ ደግሞ የራሱን የሆነ ሙዕጂዛ ያስታጥቀዋል፣ ለሰዎች ለአካባቢ መብራት ያደርገዋል ማለት ነው። ያንን ሰው የተቀበሉና የተከተሉ ሁሉ አላህ እንዲጠቀሙ ያደርጋቸዋል። ያን ሰው ደግሞ የተመቀኙና ያስተባበሉ ሰዎች ለጥፋት ይዳረጋሉ። ይሄ ነገር እንግዲህ ብዙ ጊዜ ተደጋግሟል ማለት ነው፣ በተለያየ ዘመን፣ በተለያየ ሀገር፣ በተለያየ ብሔር ብሔረሰብ ማለት ነው። ይህን ነገር የሰው ልጆች ለምንድን ነው የማይገባቸው ነው። ለብዙ ዘመናት የሚደጋገም ነገር ሰዎች ብዙ ሊማሩበት ይገባ ነበረ። እኔ ግን በተለያየ መልክና በተለያየ ሀገር ነብያቶችን እየላኩኝ መልእክቴን ሳስተላልፍ ጥቂቶቹ ሲቀበሉና ሲከተሉ ብዙዎቹ ግን ሁልጊዜ ለጥፋትና ለክፋት ሲዳረጉ ይገኛሉ። አሁን ያላችሁ ስተረኞች እንዴት ታውታላችሁ? እስቲ ነገር አጣጥሙና የሚበጃችሁን አስቡ ለማለት ነው የተፈለገው ማለት ነው። ስለዚህ ያ አዩአል ረሱል እናንተ መልእክተኞች አልኳቸው በየዘመኑና በየሀገሩ የተላኩትን ኩሉ ሚነ ጠይባ እኔ በዚህ በድር ላይ የፈጠርኳችሁ አካባቢያችሁ ያለውን ጣፋጭና መልካም ህዝሳይ እየበላችሁ ወአመሉ ሷሊሃ እኔን የሚያስደስት መልካም እንድትሰሩ ነውና ሂሳይን እየበላችሁ ያዘዝኳችሁን መስራት አለባችሁ ብዬ ነው ሁሉንም የላኳቸው ይላል። ኢኒ ቢማ ተአመሉነ አሊም እኔ እናንተ በምትሰሩት ነገር ጥልቅ አዋቂ ነኝ። ማንኛውም የምትሰሩት ነገር በጨለማም በብርሃንም በሩቅም በቅርብም ማንም ሰው የሚያደርገውን እንቅስቃሴ በቅርብ እከታተለዋለሁ አውቃለሁና በእኔ ቁጥጥር ስር መሆናችሁን አውቃችሁ ሂሳይን እየበላችሁ መልእክቴን ማድረስና መልካም መስራት አለባችሁ ይህን ኃላፊነት ጥሌባችኋለሁ በማለት ነው ሁሉንም ነብያቶች ላኳቸው። ነብያቶች አልሐምዱሊላህ ወጥሮም የተባረኩ በመሆናቸው ሁሉም ከዚህ መስመር የወጡ የሉም። በትክክል ጌታ የጣለባቸውን ኃላፊነት ተወጥተዋል ማለት ነው። ህዝቦች ግን በእነዚህ የብሩህ መሪዎች ተጠቃሚ የሆኑት በጣም ጥቂቶቹ ናቸው። አብዛኛዎቹ እንዳውም በእነሱ ሰበብ ተጎጂ ነው የሆኑት ማለት ነው። አዳ ወሰለላሁ ወሰለም አላ ነብዩ ወአለይሂ ወሰለም ሰላም አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ። እናዚህ ላይ ነቢዩ አለይሂ ሰላቱ ወሰላም ኢንነላህ አመረ ሙእሚኒን ቢማ አመረ ቢሂ ልሙርሰሊን ይላል። አላህ ነቢዮችን እኔ የፈጠርኩላችሁ መልካም ሂሳይ እየበላችሁ የኔን የምፈልገውን ነገር ማራመድና መልእክቴን ማድረስ አለባችሁ ብሎ አዘዛቸው። የሰው ልጅ ዋና አላማቸው ተልእኮ ይሄ ነው ማለት ነው። ነቢዮች ተምሳሌቶች ናቸው ለኛ። ሰው ልጅ ለምንድነው ምድር ላይ የመጣው? የጌታውን መልእክት ተቀብሎ ግዴታውን ሊወጣ ነው። ያን በሚያረግበት ጊዜ ደግሞ ሰው ነውና መብላት መጠጣት መኖር ይፈልጋል ማለት ነው። ስንቅሳት ተሰጠው ዝም ብለ ስራ ብትሰጠው አንድ ሰው ሊቀጥል አይችልም በስራው ላይ። ስለዚህ ኸለቀለኩም ማ ፊል አርዲ ጀሚዓ እንደሚለው በምድር ላይ ያለ ነገር ወቅፉለኩም ለእናንተ አንጡራ ሰጥቻችኋለሁ አላህ። ማንኛውንም ነገር ጠቃሚና ጣፋጭ ሆነውን ሐላልና ወይም የተበላሸ ነገር ወይም ሐራም ካልሆነ በስተቀር ሐላልና ጣፋጭ ሆነ ነገር ሁሉ ለእናንተ ባርኬላችኋለሁና ያንን ሲታየን እየበላችሁና በሱ እየተረዳችሁ እኔ ያዘዝኳችሁን መስራት አለባችሁ እና ይሄንን እንግዲህ ኃላፊነት በብቃት ትወጡ እንደሆነ ወይም ደግሞ ትደግሙ ትለፈለፉ እንደሆነ በቅርብ እከታተላችኋለሁኝ በማለት አላማቸውንና ተልኳቸውን ግልጽ አድርጎ አስቀመጠ ማለት ነው። ሙእሚኖችንም እንደዛው ነው። የነሱ ተከታይነንና ሁሉ ምን ጠይባት ወአመሉ ሷሊሃ የሚለው እኛንም ይመለከተናል ማለት ነው። እና አላህ የፈጠረልን ሲታይ እየበላን ጌታ ያዘዘንን እንድንሰራ እንጂ እሱ የሰጠንን ጸጋ እየበላን እየተደሰት እንደገና እሱን መዋጋትና የእሱን ድል ለማጥፋት መሯሯጥ አይገባም ማለት ነው። እና አላህ ስብሓነሁ ወተዓላ የፈጠርኳችሁ ሲሳይን በልታችሁ እኔን እንድታገለግሉ እንጂ በሲሳይ ጠግባችሁ በእኔ ላይ እንድታምፁ አይደለም ነው ዋናው መልእክት ማለት ነው። ወኢነ ሀዚህ ኡመቱኩም እንወተን ዋሂዳ እና ለሁሉም ነቢዮች ምን አላቸው? ኢነ ሀዚህ ልሚላ ሁላችሁን የሚላኩባችሁ መስመር ሚለት ልእስላም ኡመት ማለት እዚ ላይ እንደተለመደው ህዝብ ማለት አይደለም። ሚለት ማለት እዚ ላይ ጠሪቃ ኡማ ሚላ ጠሪቀተ ልእስላም ለሁላችሁም ነቢዮች የሰጠኋችሁ መመሪያ ላኢላሀ ኢለላህ ነው። ይቼ ላኢላሀ ኢለላህ መርህ ለሁላችሁም መንገዳችሁ ትሆንላችሁ። ኡመተ ዋሂዳ ከሷ እንዳትነጣጠሩ ሁላችሁም አንድ ወጥ ሆናችሁ በአንድ መስመር ላይ እንድትጓዙ ይፈልጋል ብያቸዋለሁ ይላል። እና هذه الملة التي ارسلتم ارسلتكم الى بها طريقه واحده لا تتعدد عند منجرنات ሁለት ሶስት የሚባል መስመር የለም። ወደ ጀነት የሚያሰደው መንገድ አንድ ብቻ ነው ወይ ጦሪቁ ልእስላም ማለት ነው። ወአና ረቡኩም እሱ ምንድነው ሲለخص እኔ ጌታችሁ خالቃችሁ ራዚቃችሁ ነኝ ፈተቁን ስለዚህ እኔን ፈርታችሁ እኔ የማዛችሁን መፈጸም የከለከልኳችሁን መከልከል አለባችሁ። ይሄ ጦሪቀተል ኢስላም ይባላልና በዚህ መስመር ላይ ስሩ ብዬ ነው ሁሉንም ያስተማራኋቸው ይላል። ይህን እንግዲህ የመሰለ ግልጽ መመሪያ አስቀምጦላቸው እያሉ ነቢዮችን መልእክቱን አድርሰው ህዝቦች ግን እንደተፈለገው አይደለም የተገኘ ውጤታቸው። ምን አደረጉ? ፈተቀጣው አምራሁም በይነሁም ዞቡራ። በተለያየ ዘመንና ሀገር የነበሩ ህዝቦች የነቢዮቻቸውን ፈለግ ተከትላችሁ የጌታን ስታ እየበላችሁ እኔን መገዛት አለባችሁ የሚለውን መለኮታዊ መመሪያ ትተው በተቃራኒው እንዲያትለያዩ የተባሉትን አደራ እንዲትለያዩ የተባሉ መስለው መጡ ማለት ነው። አደራ እንዳትስማሙ ተፈቁ አላ አላ ተፈቁ እንደሚባለው ማለት ነው። ላለመስማማት ተስማሙ ይባላል። እንግዲህ ሰው ጥፋት ሲፈጽምበት እንደዚህ ነው። ሁልጊዜ መበታተትን ነው መሰባሰብን መስማማትን መቻቻልን ትተው መናቆር መዘራጠትን ተመረጠ ማንም ህዝብ ወደ ጥፋት ነው የሚሄደው። ኢናጅለና ወአጅላ ጥፋቱ ሊዘገይ ይችላል ቶሎ ሊደርስ ይችላል። ተበታትን ወግን የሚገኘው ውድመት ብቻ ነው ውድቀት ነው ማለት ነው። ስለዚህ ፈተቀጦ አምረሁም በይነሁም ዙቡራ እነዚህ እንግዲህ ኡማሞች በነቢዮቻችሁ ስር ተሰልፋችሁ የጌታችሁን ሲታይ እየበላችሁ እሱን ብቻ በአንድ መስመር ላይ ቁማችሁ መገዛት አለባችሁ ሲባሉ ምን አደረጉ? ምላሹ ፈማ ወጣአተ ንጢዑከ ንወሒዱከ ወነተዋሐዱ አላ ጠዋቲከ ማለት ሲገባቸው ፈተቀጥዑ ተበታተኑ ተዘራጠጡ ይላል። አምረሁም ማለት ዲነሁም ማለት ነው። በማዕከላቸው አንዱ መጁሲ ነኝ ይላል፣ አንዱ የሁዲ ነኝ ይላል፣ አንዱ ነስራኒ ነኝ ይላል፣ አንዱ ሽዒ ነኝ ይላል። ምኑ ተቆጥሮ ይዘለቃል? አላህ ግን እና ሀዲ ሚለቱኩም ሚለተ ዋሂዳ ማላኢላ አለላህ ናት መርሃችሁ በእሷ መስመር ላይ ኑቶሎ ነጃ ከፈለጋችሁ ቢላቸው፣ እነሱ ግን የተለያዩ አቅጣጫዎችን ይዘው ተበታተኑ። በማዕከላቸው ተቆራረጡ ማለት ነው። በቤተሰብ ደረጃ ሳይቀር ማለት ነው። ዙቡራን ማለት ቂጣዓን ማለት ነው። የተቀጣው መስደር ነው በግይር ለፍዚህ ማለት ነው። ተቀጣው ተቀጣዓን እንደማለት እና ዙቡራን ቂጣዓን ቂጣዓን ልክ አውሬ እንደገባባቸው በጎች ተበታተኑ። እዚ ሶስቱ እዚ ሁለቱ እዚ አራቱ ምናምን ሁሉም ለማለቅ ማለት ነው። አንድ ግንባር ቢፈጥሩ ግን ማንም ሊያጠቃቸው አይችልም ነበር በሐቅ ላይ ቆመው ማለት ነው። እና በማዕከላቸው ተበታተኑና ያው አቅም ቢስ ሆኑ ሁላቸውም ቦነኑ ሁሉ ህዝብን በማለደህን ፈሪሁን ከዛ እንዳይመለሱ ስታቸውን እንኳን እንዳያርሙ ምን ተጠባባቸው በስሜታቸው ውስጥ እያንዳንዱ ቡድን በራሱ በያዘው አቅጣጫ ላይ ብቻ ተደስታች ሆነ ይላል። ሰው ጥፋቱን ካወቀ ስተቱን ተተረዳ ይመለሳል፣ አቋሙን ያስተካክላል አይደለ? የመመለስ እድል አለው። ግን እንዳይመለሱ የተፈሩቃቸው ሹም ምን ወለደ? እያንዳንዱ በራሱ መኩራራት ሌላውን መኮንን ራሱን ቅዱስ ሌላውን ርኩስ አድርጎ መሳል ሆነ ማለት ነው። ጥፋት የፈረደበት እንደዚህ ነው። እኔ ብቻ ነኝ ሀቀኛው ከእኔ በስተቀር ያለው አፈርደሚ ብላ የታባቱ ይላል። ያም አታባቱ ያም እንዴት ለእንገናኛለን? እንደዚህ ከሆነ እንግዲህ የሰው አቅጣጫ በምንም አይነት የመገናኘት እድሉ ራሱ ያልቃል ማለት ነው። ግን በተወሰነ ደረጃም ቢሆን እኔ ያልኩት እኮ ስተት ሊሆን ይችላል፣ ምናልባት እሱ ያለው የተሻለ ሊሆን ይችላል የሚል ቅንነት ቢኖር የመስማማትና የመገናኘት እድል ይኖር ነበር ማለት ነው። ግን ምን ሆነ? ሁሉ ህዝብን በማለደህን ፈሪሁን እያንዳንዱ አብሻል አዲያን የተባለው የመጀመሪያ ቁሻሻ እርኩስ የተባለው ቡድን የመጨረሻው ቅዱስ ነው ብሎ ነው የሚያናፋው ማለት ነው። ለምሳሌ ሽዑዒ ነው እንግዲህ አክበሰ الناس ሽዑዒ ጌታ የለም ብሎ ጭራሹን አፉን ሞልቶ የሚናገረው ማለት ኮሚኒስት እሱ የዓለም አባወራ መሆን አለብኝ ብሎ ለ80 አመት ነው ዓለምን ንውጥንቅጧን ሲያወጣ የከረመው ሲንቆጣቆጥ ድረስ ማለት ነው። ሌላ ሃይማኖት የሚባል ነገር ወላ ይሁዲያ ወላ ነስራንያ ወላ እስላም ይሄ ጎታች ነው፣ ሰውን ወደ ኋላ የሚያስቀር ነው። ጌታ ቀርመውንስ የታ አለ? ጌታን ሰነፎች ፈጠሩት እንጂ እሱ ነው የፈጠራቸው ይላል። ሱብሃንአላህ። ሰነፎች ፈጠሩት እንጂ ማለት አንድ ነገር ሲያጋጥማቸው ሰዎች አላህ ፈርዶብን ነው እንግዲህ አላህ ያለው አይቀሩም እያሉ ለማመካኘት እንዲመቻቸው አላህ የሚባል ጆክ ሰሩ አለ። አጠፋውኝ እንዳይ አላህ ለማመካኘት አለ እንጂ አላህ የሚባል ቀርሞ የለም አለ። ሁሉ ነገር በአጋጣሚ ነው የመጣው የተከሰተው። በዚህ ደረጃ ያሉትን ህዝቦች አላህ ሀሊመን ላይ አጅል ነውና ይህን ያህል እንግዲህ 80 ዓመት በላይ ዓለምን እንዲጨፍሩባት አደረጉ ማለት ነው። ከዛ ሲፈልግ ውስጥ በአንድ ወር ነው እንቁጥቁ ደብዛቸውን ያጠፋቸው ማለት ነው። ሌሎቹ ደግሞ ተተኩ ምስራቁ ሲከሰም ደግሞ ራቡ እንደገና ሌላ ዶላር ይዞ መጣ ማለት ይሄ ነው እንግዲህ የሰው ጥፋት በጥፋት ወደ ጥፋት እና ያም እንግዲህ ተጃይ ሻርዶ ማነው ሻላለ ብሎ ይመጣል ይብሳል በዝም አከሪ የኛ ቢጤ ምስኪኑ ግን ወልጊዜ ይደቆሳል ማለት ነው በዛ አንደኛ ወሬ ይመጣል ሲነስፍ ያቆስል ይከርማል ሌላው ደግሞ ጭራሻ ጥንተን መጥቶ ያደቀዋል ማለት ነው ሁሉም አይሻሉ ሁሉ ህዝብን ይማለደን ፈርሁን እኔ ሻላለሁኝ ይላል በራሱ ራሱን ያወድሳል ያመጉሳል ሌላውን ያንቋሽሳል በህዴትና በይዘት ግን እሱም ይባሰው ነው ይወጣል መጨረሻ ለምን ከአላህ መንሐጅር ቆአላ ጌታው አስቀምጦለታል መስመር እኮ በዚህ መስመር ከወጣ ጠፍተህ አጠፋለህ ብሎታል ያን ነገር አልቀበልም ካለ እንዴት አርጉ የተሻለ ሊሆን ይችላል ሁሉ ህዝብን ይማለደን ፈርሁን ሁሉም ህዝቦች ራህነሱ ዘንዳ ያለውን ነገር ቅዱስ አድርገው ያው ይጨፍሩለታል ይዘምሩለታል ማለት ነው ለውጣችን አብዮታችን እየተባለ ይዘፈናል መጨረሻ ግን አፈርደቄቱ ነው መውደቅ ብቻ ነው ላዲን ወላ ዱንያ ማለት ፈዘርሁም ፊ ገምራቲሂም ሐታ ሂና እንግዲህ ቁም ነገሩን ነግር ያለው መመሪያውን ልክ ያለው አመቻችቻለሁ የሚበጃቸው አሳውቂያቸዋለሁ እንቢ አሉ አይደለም ተዋቸዋል ፈደሩን ፊ ገምራቲሂም ፊ ሰክረቲሂም እንግዲህ በስተት ሰክረዋል እነዚህ በተለያየ የተሳሳተ እንግዲህ አስተሳሰብ ልክ እንደሰከረ ሰው የተንቦጃቦጀ ሰው የሰከረ ሰው ምንም ብትናገረው አይሰማም እሱ ዝም ብሎ መለፍለፍና ማላገግ ነው ይስራው እና ፊ ገምራቲሂም ማለት ፊ ኸጧኢሂም በዚህ በተሳሳተ ጉዟቸውና በጥሜታቸው እየተንቦጃቦዩ እስከ ውድቀታቸው ዕለት ድረስ ተዋቸው ያው ተይዞላቸዋል ቀጠሮ ላይ ሲደርሱ ዋጋቸውን ያገኛሉ አለ አላህ ሱብሃነሁ ወተዓላ እነሱ ለራሳቸው ቢጠፉ ምንም አልነበረም ዓለምን ግን ያምሱታል አብረው ያጠፉታል ማለት ነው ሲኖሩ እነሱ ይጨፍራሉ በሀብቱ በንብረቱ በስልጣኑ ይንበሻበሻሉ ሚስኪኑ ግን ምንም ሳያገኝ የእነሱ አሽከር ሆኖ ሲደረፍ ይኖራል ሲወድቁ ደግሞ አብረው ይዘው ይወድቃሉ ማለት ነው ፈለማ አሰቡነን ተቀምናሚሁን ፈአረቅናሁም እንዳለው እነሱ ያመጡትን በላ እኛ ኢንካር ማድረግ ባለመቻላችን እናንተም ወዶች ሁለቱ ጅህን አስተስተጨበጭ ባልነበረም ተጠረግልሃል ማለት ነው ይህ ሱሪያን ነገር ተመልከቱ የኢራቅ ጉዳይ ሒዝብ አልባዕስ ለአርባ ዓመት ሲያምሰው ቆይ ያጦስ ነው አሁን ለህዝቡም ለሁሉም የሚጠርገው ሒዝብ አልባዕስ ማለት ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ብዙዎቻቸው አታውቁም አልሰማችሁም ይሆናል እና የእስላም ሀገር ነው ብለን ነው አሁን እኛ የምናውቀው ዛሂሩ ግን ተካፊር የባሰ አካባቢ ነበር የአካባቢ እንዴት እነ ሰዳም እነ ሐፊዝ አልአሰድ ምን የሚባል ፍልስፍና መጡ ሒዝብ አልባዕስ የሚባል ፓርቲ አቋቋሙ ፓርቲው ምን አሉት ሒዝብ አልባዕስ አሉ ሒዝብ አልባዕስ ማለት ምንድን ነው የአረብ እድገት መሪ ብለው እንትን አሉት አልተሳካላቸውም እንጂ አረብ ሀገሩን በሙሉ በእነሱ ስራ አድርገው ኩፍር ውስጥ ሊዘፍቁት ነበረ ሲጠሩ የነበሩ እና ባዕስ ማለት ምንድን ነው የህዝብ መነሳት ወድቆ ተረስቶ የነበረው የተበታተነውን ህዝብ አነቃቅቶና አስተባብሮ ሀያል ህዝብ ማድረግ ነው አላማችን አሉ። ያ ይሄ አላማ በነቢዩ መሐመድ ጊዜ ተሞክሮ ውጤታማ ሆኗል አሉ። ነቢዩ መሐመድ የባዕስ መሪ ነበሩ ነቢይ አልነበሩ ብለው ነው የሚያምኑትና ሐፊዝ አልአሰድ እነፈዳም ይህን ታውቃላችሁ ነቢያ ኪታብ አለ ለዚህ የተጻፈ እነ ሸይኽ ኑርባዝ ረድ የጻፉበት ሙሉ በሙሉ በሱሪያና በኢራቅ ምስርንም ጨምሮ ለአንድ ሰሞን ሶስቱ ሀገሮች ተዋህደው ነበር በዛ አላማ ላይ ግን ሳይስማሙ ቀርተው ወዲያውኑ ተበታተኑ። ያው አሁን የበላው ሁሉ መፍለያ የሆኑ ሶስቱም ክልሎች እዛ ጦስ ውጤት ነው። ነቢዩ መሐመድ በነቢይነት ሳይሆን አለምን እንደዛ ትልቅ ተአምር ያሳየው የአስተዳደር የመልካም አስተዳደር ችሎታና ተሰጥኦ ስላለው ፓርቲ ተጋራ ፓርቲ ስለመሰረተ ነው ሊመራ የቻለው። ስሙን ግን የሃይማኖት ስም ሰጠውና ቀለሙን እስላም አለው እንጂ የፖለቲካ አመራር ነበር ይሏል። እኛም እንደሱ ነብይ ነኝ አንልም ግልጹን ተናግረን ህዝብ አልባዕስ እንበልና ይሄን የወደቀና የደቀቀ የተበታተነ አረብ ህዝብ አስተባብረን ለሁለተኛ ዙር እንደገና እንደ መሐመድ የበላይ መሆን አለብን አሉ። መሐመድ እስላምን ይዞ ነው የበላይ ሆኖ እንደዚህ ግን እስላምን በመጣል ተመል ያን እነሱ ግያውሬ ናቸው ይምታላቸው ግድ የለም ጀህልም አላቸው ስለዲኑ ግን ዛብ የሚላቸው ግን ስንት የስንት ዑለማ ሀገር ነው የሀገር የሶስት ክልል የዓለም እስላም እንብርትና መሰረቱ ነው። የዑለማዎቹ አካባቢዎቹ የመዛሂቦቹ ሁሉ መፍለቂያ የሆነ ክልል ነው። እዛ ቦታ ላይ እንግዲህ በሚሊዮን የሚቆጠሩ ዑለሞች አሉ፣ ዱዓቶች አሉ፣ አይማዎች አሉ። እነዛ ሰዎች ረናንተ ሰው የተሳሳታችሁ አገር አጣጥፉ ማለት አልቻሉ። ፈሩ ለጊዜው ማን ነው። ምክንያቱም ትንሽ ተቃውሞ ተባለ ወዳው አደባባይ ይሰቅሉታል። የሼክ ነው የሚባል ሙፍቲ ነው የሚባል ነገር የለም። የነሱ እንግዲህ መዘዝ ነው ይሄን አሁን ያመጣው ማን ነው። አላህ አስቆጣ። ለምን አንድ ባለጌ ሁለት ባለጌ ምን ቢኖር ጠቢዒ ያለ ነው። አገር በሙሉ ዳር እስከ ዳር ኩፍር ሲታወጅ ለምን ሲጠፋ ምን ይባላል? ያ ፍራኦን የጠፋው በዚህ ነው ራሱ ማለት ነው። እና ፍራኦን ፈስተኸፈ ቀውመሁ ፈአጧሁ ይላል። አነ ረብኩም ልአላ መንበር ላይ ወጥቶ በህዝብ ላይ በሚሊዮኖች ላይ እኔ የበላይ ጌታ ነኝ ከኔ በስተቀር ጌታ የላችሁም ሲል አንድ ሰው ተቂላህ የሚለው ሰው አጣ። ሁሉም ምን ያደርግ ነበር? ያጨበጭው ነበር። ጥሩ ብላ ቀጥልበት። ያን ጊዜ ፈለማ አሰፉን እንተቀምና ምንሁም አለ አላህ ስብሓነሁ ወተዓላ ፈስተኸፈ ቀውማ ና አወናበዳቸው። እና በጣም በንግግር ችሎታው ሲያራግባቸው ሁላቸውም ተንበረከኩ። በቃ እንዳልቀው ይሁንልህ አንተ ነህ ጌታ ብሎ ኢጅማ አደረጉ በኩፍር ላይ ማለት ነው። ፈአጧኡ ስም አጧኡ ዋፈቁ አላ ኡሉህየቲ አሉ ምስ ዋፈቁ አላ ኡሉህየቲ አንድ ሰው እንኳን ረጅ አንተ ሳትፈጠረ የሀገር ሽማግሌ የለም? እኔ እኮ አውቃለሁኝ አንተ ሳትወለድ በፊት የሀገር ነበረ። ከዛ ጊዜ ማን ነበር ጌታችን ቢሉ ቀላል አይደለም እንዴ? የሰማንያ ዓመት የዘጠና ዓመት ሽማግሌ ይኖራል። እሱ ምናልባት አምሳ ዓመት ሆኖ ይሆናል አላደረብኩም ያለው። እኔ ከዛ ታንተ በፊት እኮ እኔ ሰላሳ ዓመት ነበርኩኝ በዛ ሀገር። ከዛ ጊዜ ጌታ የላትም ሀገራችን ማለት ነው ቢለው ቀላል ነገር ነበር። ግን ለምን እላለሁ ያንተ አልኩ አሁን እስተየፋለሁ አለ። በቃ ይሁንለት ምን ቸገረኝ አለና ተስማማ። ማለት ነው እሱ የፈለገውን ነገር ይናገር፣ እነሱ እጃቸው ሲበጠስ ማጨብጨብ ነው ማለት ነው። ይሄ ሲሆን አሰፉን አለ አላህ። ይሄ ባለጌ ባለጌ ነው፣ አንድ ጊዜ የወጣለት ነው። ግን አንድ ባለጌን እንደው ክስ የሚለው እንዴት ይጠፋል? ባገር ውስጥ መላይኖች ኧረ ይሄ ነገር አይበጅም እባክህ የሚል ሰው እንዴት አይኖረም? ምክንያቱም አንድ ጀግና ሲኖር ነው ሁለት ደግሞ የሚከተላል። አንዱ ሲደፍር እኔም እኮ እንደዚህ ነው አቋሜ ይላል፣ ያም እንደዛ ነው። የዛ ጊዜ ይፈርስበት ነበረ ማለት ነው። ሰው በዶላር ላይ ግን እጥፋት ከሆነ ባለጌ መጥቶ ሲያናፋ ጥሩ ብለሃል ብለህ የምትመርቀው ከሆነ ወንጀለኛው ማን ነው? ወንጀለኛውን የምትሰራው አንተ ነህ፣ ህዝብ ነው የሚሰራው ማለት ነው። ይሄ ወንጀለኛ እንዲባልግ ድጋፍ የሚሰጠው ሰው የልብ ልብ የሚሰማው ህዝብ ሲደግፈው ነው ማለት ነው። ሁሉም እንደ አይኑ እንዳጉረጠርጥበትና ሲናገር አንገቱን ደፋ ቢያደርግ ያቃል የሰው ልጅ ይሄ ነገር ተቀባይነት አላገኝ የሚልና ሲተሙን ይቀይር ነበረ ማለት ነው። ግን ሁሉም ሲያጨበጭብለት ምን ይላል እንዴ ታዲያ እንደዚህ ቀላል ነው እንደ ጌታ መሆን አለና ጠቅል አለ ማለት ነው። ፈአጧኡ እና እነሱ እሺ ብቻ አንተ ዘዝ እኛ ለመስራት ዝግጁ ነን አሉት። እንደዚህ አይነት ህዝብ የበከተ የደነዘዘ የዘቀጠ ህዝብ ታገኘ አንድ ባለጌ የማይጨፍርበት ምን ምክንያት አለ? ይህን በማድረጋቸው ፈለማ አሰፉነን ተቀምናሚሁ ፈአግረቅናሁ አጅመዒን ዱላው ግን በሁሉም ላይ መጣ ማለት ነው። ለምን አንተ አቀንቃኝ አንተ አጨብጫቢ ነህ፣ ስለዚህ ምን ትለያላችሁ ሁላችሁም አለና አላህ ጠራረጋቸው ማለት ነው። አሁንም ያሉትን አላህ ዋጋቸውን ይስጣቸው። ስለዚህ እንደዚህ ነበረ ማለት ነው። ሰዎች አምባገነኖች ወትሮም ያሉ ናቸው በየዘመኑ ማለት ነው። ግን አምባገነኖችን እያጨበጨበና እያጀበ የሚያባልጋቸው ህዝብ ራሱ ከነሱ ያላተሻለ ወንጀለኛ ነው። ለዚህ ነው አላህ ስብሐነሁ ወተዓላ ታሪኮችን ደጋግሞ የሚያመጣው። ለምን ከታሪክ አትማሩም? ሞት ፈርታችሁ ስቃይ ግርፋት ፈርታችሁ ነው። የኔ ዱላ ስለምን አይፈራም? በመጨረሻ እኮ ሁላችሁንም እጠርጋችኋለሁ ነው የሚለው አላህ ስብሐነሁ ወተዓላ። ለመኖር ተብሎ ነው እንግዲህ የባለስልጣን የተቆጣ እንደሆነ ይሰቅላል፣ ይቆርጣል፣ ያቃጥላል። እንደዛ ተመሆን ዝም ብሎ ጎመን በጤና የሚባለው የጅሎች እንትን ያ የኔ ዱላ አስቀላል ነው ወይ አለ አላህ ስብሐነሁ ወተዓላ። ፈላ ተኻፉም ወኻፉኒ ኢንኩንቱም ሙእሚኒን ፍጡሮችን አትፍሯቸው፣ አማኞች ከሆናችሁ እኔም ፍጡ ፍሩ እኔ ከሁሉም በላይ ነኝና ብል አይ አንተ እንኳ ግድ የለም የእነሱ ይብሳል እባክህ አሉት ማለት ነው። ስለዚህ ያ ዱላ ሲመጣ ሁሉንም ጠራርጎ ይሄዳል ማለት ነው። እና فذرهم في غمرتهم حتى هم በስክረታቸው ላይ በጦላላቸው በስተታቸው ልክ እንደሰከረ እንደብድ ሰው ሆነዋል ምክር አይሰሙ አያስተውሉ ግራቀኛዩ ብቻ ከብት እንደነዷቸው መነዳት ሆነ ማለት ነው እንደ አይነቶቹን ዝምበላቸው ተይዞላቸዋል ማረጃቸው እስከሚደርሱ አላህ Subhanahu Wa Ta'ala አያስተቡና አንማኑ ምድሁም ቢህ ሚማል ወበኒና በዚህ እንግዲህ በተሳሳተ ለበጨለመ ጉዞ ላይ ይያሉ እኛ ለፈተና ስንል ገንዘብ ንጆች እንሰጣቸዋለን በግፍ እና በለጽጋቸዋለን ማለት ነው። ኢኮኖሚው ያደገ ይባላል ማለት ነው። ንጆች ተማሩ ዘመናዊ ሆኑ ይባላል ማለት ነው። ይሄንንም ብሰጣችሁ ወድጃችሁ አይንሰላችሁ አላህ Subhanahu Wa Ta'ala። እኔን እየተዋጋችሁ ከመስመሪያው ውጪ እየሄዳችሁ ገንዘብ ባሽክመ ሚሊያርድ ቢመጣ ብዙ ጀግኖች ምሁሮች ዶክተሮች ታፈራው ይብትል እንደዚህ ሁሉ ማዘዶ ናቸው ለጥፋትህ ምንም የሚጠቅመ ነገር አይደለም። የምን ሳረግል ደግሞ ወዲጃይን ሰለም እንግዳሳን ወሳሪዑ ለሁም ፊል ኸይራት እነሱ ቁይየሰሩ መጥፈየሰሩ እኔ ግን እነሱ የሚመኙትን ሀብትና ልጅ ብሰጣቸው እነሱ አላህ ስለወደደልን ነው ስለሰለጠነ ነው አካዳችን ጥሩ ስለሆነ ነው ብለው ይተረጉመውታል አይን ሰላቸው አላህ Subhanahu Wa Ta'ala ኸይረ ነገርን አያስቀድመን ሽልማት እየሰጠናቸው አይን ሰላቸው በላ ይሽዑሩን የተያዘላቸው ነገር አልገባቸውም እና ወደ መጥፊያቸው መንደርደሪያ ላይ እንዲቀጥሉበት ለመገፋፋት ነው እና እነማኑም ሊለሁም ሊዝዳዱ ኢስማኢላ ሊለው ወታ ሰው ወንጀል ላይ ሆኖ አላህ ኑሮውን ታመቻቸለት ያ ሰው መውደቂያው መድረሱን ወቅ በኩፍር ላይ ነው በፉጁር ላይ ነው በጥሜት ላይ ነው ግን አላህ ሀብት ይጨምርለታል በስልጣን ላይ ስልጣን ይጨምርለታል ወገን ላይ ወገን በልጅ ላይ ልጅ ይደራረብለታል ሁሉ ነገር ይከመራል ማለት ነው። ለዛ ጊዜ እኔ የምሄድበት መንገድ አላህ ይወደደው ነው ይልና ጅሉ አላህ ስለወደደልኝ እኮ ነው ይሄን የሰጠኝ ለሌሎችም አይሰጣቸው ይሄው ጥምጣዋነኝ ይያለ ጅምባሩ ስለሚጠቁር የሚሰግደው እንግዲህ ሰው የሚቀምሰው ይደው እኛ ግን ባንዴ የተነስተን ይሁን እንደዚህ እኮ ይላል ማለት ነው። ትክክለኛው መንገድ ያዝ ነው የስልጣኔው መንገድ ይሄ ነው ይላል ሀቅ ለመሆኑ ያን መረጃ ያረጋው አላህ ለፈተና የሚሰጠው ነገር ማለት ነው። እና ምን አለ ሙሳሪ ወለውን ፈኸይራት መልካም እና ጠቃሚ ነገሮችን ሁሉ አስቀድመለነሱ ስላስገፈቱን እየለገስናቸው አይምሰላቸው በላ ይሽዑሩን አይገባቸውም እንጂ በተቃራኒው እየሞከትናቸው ነው ለርድ ያቀረብናቸው ነው ለምን ተውባ እንኳን እንዳያረግ እንዳይጠራጠር አላህ ወደልኛል ይያለ ጎልስተም ይገባ ድረስ እየነዳውት ነው ይላል ማለት ነው። እና ያውቁም እንጂ ይገባቸው ኑሮ በነሱ በማሲያ ላይ ሆኖ መልካም ነገር ሲበዛ አላህ ያደባቸው የሞከታቸው መሆኑን ያካል። ለምሳሌ አንድ ሰው የሚቀጥለው ለዒድ አንድ በግ ሊያርድ የፈለገ እንደሆነ ያደልበዋል ከሌሎች በጎች ለይቶ ልዩ ልዩ ምግብ ይሰጠዋል ጨው ዳቦ ሁሉ ነገር እንትን ይላል ይሄ አንድ ጊዜ ይዛርጣል ማለት ነው። ያ በግ እንግዲህ አሁን ሌሎች በጎች በቀጠር ፍለጋ እየተንከራተቱ በጣይ በምን ከደራርቀው ይሄኛው ግን ደግሞ እንደዚህ መሄድ ይስተሚያቀተው ድረስ ማለት ነው። አሁን ያ በግ እንግዲህ ተበጉ ሁሉን የነኝ ጌታ የወደደኝ ያለ ነው ማለት ነው። ስታስቦለታል መታረጃው ስለደረሰ እንደዛ ናቸው አላህ Subhanahu Wa Ta'ala። ያው ምናየው ነው የነበሩት አምባገነኖች ሁሉ ምን እንዴት ነበሩ ነሙባረክ እና ቀዛፊ እንደምን ሲመጣ እንደ ተረክረክ ባንድ ጊዜ ከዛ በፊት ግን እንደነሱ ወዴ ከበ ተከበረ የተወደደ ሰው የለም ብለው ነበር የሚያስቡት ማለት ህዝብን የሚያህል ነገር ጅርዛ የሚል ባደባባይ እና አይጦች እናንተ እነማን ናችሁ አይጦች ከየት መጣችሁ ይላቸው ነበር አይጦች አሳዩት አይጥ ጉድጓድ ውስጥ ያርዱት ማለት ነው። እና ጥጋበኞች ሁልጊዜ አይማሩም አይገባቸውም ልባቸው ተሸፍኗል በሞራ ስለዚህ እነሱ ይበሉ ግድ የለም አነሰም አደገው ይችም ጀነታቸው ናት አንድ ሰሞን ብጎን አንተ ምስኪኑ ግን ምን ለማገኘት ብለህ ነው ለስም ታጨበጭበው ነው የሚለው ተጠቅማል አካፈለህ ግን ጦሱን አልብሶ ይሄዳል መከራውን ይኸው የነሱ ጦስ ይጨበጭበዋል አሁን እስካሁን ድረስ ማለት ነው። መጀመሪያውኑ ግን ህዝብ አቋም ቢኖረው አላማ ቢኖረው አገራችንን አጣጥቦ የአይነት አካዳቸው ልክ አይደለም ብሎ ግንባር ቢፈጥር ህዝብ ምንም ሊያደርገው አይችሉም ነበረ አባለጋቸዋቸው ይዘዋቸው ወደ ጥፋት እየሄዱ ነው። እነዚህ ነው ምን ከሽየት ረቢም ነው የሙሽሪቁን አላ ስለዚህ እንግዲህ የጥፋተኞችና የክፋተኞች ሂደትና ፍጻሜ ይሄን ይመስላል። አሁንም ከዚህ ተምራችሁ ያላችሁ ተረኞች የሚበጀውን አቅጣጫ የምትቀይሱ ከሆነ ይሄ ነው እንግዲህ የሰው ልጅ ታሪክ ብሎ የጥፋተኞችን አካሃድና ውጤት ተጠቆመን በኋላ ደጎችም አሉ ጥቂቶችም ቢሆኑ ስለ ደጎች ደግሞ ሊያመጣ ነው ማለት ነው። እነዚህን አሁን እንደዚያ ደግሞ ምን ኸሽየት ረብህም ሙሽሪኩን የታጨውን ከመፍራታቸው የተነሳ በጣም ተጨናቂ የሆኑም አሉ። አላህን እየሰገዱ እየጾሙ እየሰደቁ እየዘከሩ አላህ ምን ያረገን ይሆን ይያሉ ደሞ የሚጨነቁ አሉ። እነዚህኞቹ በጥፋት ጦብ እየረገጡ ከኛ በላይ ማናለ ይያሉ ይዘፍናሉ። እነዛኞቹ ደግሞ ኢባዳ ያረጉ ጌታ በምን ተቆጥቶ ይቀጣን ይሆን ይያሉ ይጨነቃሉ ያለቅሳሉ። ተቃራኒ አጅብ ነገር ነው። አንደኛው ሰይጣን ሆኖ ምንም የለብ መላእክታ ነው ይላል። ሌላው ደግሞ መላእክታ ሆኖ አላህ ምን ያረገኝ ይሆን ይያለ ይጨነቃል ያለቅሳል። የሰው ልጅ እንግዲህ ጸባይ እንደዚህ ነው ማለት ተራራቀ ያንዲ ሰው ልጅ እነዚህ ነው። እነዚያ ደግሞ ምን ኸሽየት ረቢም ጌታቸውን ከመፍራት የተነሳ ሙሽኪቁን የሚጨነቁ እንቅልፍ የሚያጡ በግንባራቸው ተደፍተው የጨለማ ለብሰው ጌታ ምን ታረገኝ ይሆን የመልቂያማ ታዋርገኝ ይሆን ይያሉ የሚያለቅሱም አሉ ይላል። ወለዲነሁም እነዚያ ደግሞ በአያት ረቢም በጌታቸው አያ ታንዲ ሙዕጂዛት ማለት ነው ሙእሚኑን የሚያምኑ የሆኑ ጌታ ያሳያቸውን ምልክት ያውቁበታል ይጠቀሙበታል። አየተ ተንዚልንም አየተል ከውንንም ማለት ነው። አያት የሚለው ሁለቱንም ያካትታል። አንደኛ አላህ በነቢያት አማካይነት ያወረደላቸውን ኪታብ መመሪያዎች በተውራቱ በእንጅሉ በዘቡር በቁርአን ያምናሉ። ከጌታ የመጣ መመሪያ ከማንም መመሪያ የበለጠ ነው ብለው ልዩ ግምት ይሰጡታል ማለት ነው። ሁለተኛ ደግሞ በተፈጥሮም ተአምርም ያምናሉ። ይህንን ሰማይ ያለም ድጋፍ መደገፊያ ማን ነው ያቆመው? ይህን ምድር እንደዚህ ማን ነው የዘረጋው? ዝናብ የሚያወርድልን ማን ነው? ንፋስ የሚቀያይርልን ማን ነው? ሌቱን የሚያነጋው ማን ነው? ቀኑን የሚያመሸው ማን ነው? ይሉ እነዚህ አያቶች ናቸው አላህ ለመኖሩ። እነዚህን የጌታን ተአምሮች በአግባቡ ያምኑባቸዋል ይላል። ወለዲነ ሁም እነዚያም ደግሞ ቢረቢህም በጌታቸው ላይሽሪኩን ማንንም ምንንም አያጋሩም። ጌታቸውን ሲገዙ ደግሞ ፍጹም ሆነው ነው ለጌታ የሚገዙት እና ለጌታ የሚሰሯት ነገር ስግደታቸውም ሆነ ጾማቸውም ጸሎታቸውም መስዋዕታቸውም ጃሃዳቸውም አምር ቢልማዕሩፍ ነያኒል ሙንከር ሁሉም ነገር አላህ እንዲወዳቸው ብለው ነው የሚሰሩት። ለጉራ ለዝና ወይም ለስም ብለው የሚያደርጉት ነገር የለም። ፍጹም ለጌታ የሚያውሉ ናቸው ይላል። ወለዲነ ዩእቱነ ማ አተው እነዚያ ደግሞ የሚሰጡትን ነገር ምስዋዕት ሲለግሱ ማለት ነው ወቁሉብሁም ወጅላ የሚሰጡትን ነገር ፈጠን ብለው ጉራ እየተሰማቸው እኔ እኮ ጀግና ነኝ እኔ እኮ ቸር ነኝ ብሎ ሊወደስ ሳይሆን አላህ ሱብሓነሁ ወተዓላ የፈለገበትን ምስዋዕት ለደካማ ወገኑ በሚያበረክትበት ጊዜ ልቡ እየተጨነቀ ነው የሚሰጠው ይላል። እየተጨነቀ ማለት ገንዘቡ እያሳዘነው ማለት አይደለም። እና አላህ ለእኔ ብዙ ሰጥቶኛል እችን የተወሰነች ነገር በመወርወር ብቻ ጌታ ይቀበለኝ ይሆን ወይስ አንተ ይችን ምን ለኔ ብለህ እንደተሰጠኛለህ ብሎ ይታዘበኝ ይሆን ብለው እየተጨነቁና እየተሸማቀቁ የሚሰጡ አሉ አለ። አንነውም ኢላ ረቢም ራጅዑን እነሱ ወደ ጌታቸው እንደሚመለሱ እርግጠኛ ናቸውና ነገ ይህንን የሰጠሁትን ነገር አላህ ተቀብሎ ያጸድቅልኝ ይሆን ወይስ ደግሞ አንተ ይህን ለኔ ብለህ እንደሰጠኸኝ ብሎ ያዋርደኝና ይወረውርብኝ ይሆን እያሉ የሚጨነቁ ናቸው ይላል ማለት ነው። እና ይህን በሚሰሙ ጊዜ እናታችን አይሻ ዝሙት የሚያደርጉት ሪባ የሚያግበሰብሱት እንደገና ሌላ ወንጀሎችን አስካሪ የሚጠጡት ሰዎች ይህን ወንጀል እየሰሩ ጌታ ምን ያደረገን ይሆን ይላሉ ማለት ነው ብሎ ላ ያ ቢንተ ስዲቅ አሉ ረሱል። የስዲቅ ልጅ እንደዚህ አይደለም አልገባሽም። እየሰገዱ እየጾሙ እየሰደቁ አላህ ያዛቸውን ሁሉ እያደረጉ ይቀበለናል አይቀበለንም እያሉ የሚጨነቁ ናቸው ነው የሚሉት። ያማ ወንጀል እየሰራ ማመጨነቅ ጠቢዒ ነው ያለ ነው መሆን ያለበት። እነዚህ ሷሊሆቹ ግን የሚሰሩት ሌት ተቀን ሁልጊዜ በኸይራት ላይ ነው የተሰማሩት፣ ግን ያን ነገር ይቀበለናል አይቀበልም እያሉ ደግሞ ይጨነቃሉ ይላል። ስለዚህ ለእናንተ ምስጋና ይሳችሁ እንጂ እኔ እንዲህ ያሉትን መላእክቶችም አሉኝ ጥሮዎችም አሉኝ እየሰሩ የሚፈሩ፣ እናንተ ደግሞ የኔን እንስሳ እየበላችሁ እኔን የምትዋጓላችሁ ራሳችሁን ነው የምታጠፉት በማለት ሁለቱን እንግዲህ ማመሳከሩና ማወዳደሩ ነው። አላህ ሱብሓነሁ ወተዓላ አንተ ከየትኛው ቡድን ትሆናለህ ነው ጥያቄው። አላሁ ሰለላሁ ዐለይሂ ወሰለም አለ ነብዩ ነው። من الله تعالى الصبر على المسألة قرطة دائما والذين يؤتون ما أتوا وقلوبهم النزياء تتكلم أن يعني وداج وجمع لترمو لأني بلو يمي ساتتنا يمي عبركتتنا المسوات بمي عبركتتنا بذيه وقلوبهم وجلا ልባቸው ጌታ ይቀበለናል አይቀበለንም ይያሉ እየፈሩ ነው የሚሰጡት እንጂ እኔ እንደ አርግ ያለው ብለው እየተቆራሩ እየፎከሩ አይደለም አለ አንነው ሚላ ረቢም ራጅዑ ለምንድነው እነሱ የዚህ አይነት ስሜት የሚሰማቸው ወደ ጌታቸው እንደሚመለሱና በሰሩ ስራ እንደሚጠየቁ በርግጠኝነት ስለሚያውቁ ነው እነዛኞቹ ግን ወዴት እንደሚሄዱ ያውቁ ምን እንደሚጠብቃቸው ያውቁ ማለት ነው ኡላኢካ ይሳሩነ ፊል ኸይራት እነዚህ እንግዲህ መልካም እየሰሩ ይቀበለኝ አይቀበለኝ ይሆን ይያሉ የሚሰጉና የሚፈሩት በመልካም ስራ ላይ ቀዳሚዎቹ እነሱ ናቸው። እንግዲህ በመልካም ስራ መስክ ላይ ማንንም ሊቀድማቸው የማይችሉ አንበሶች ማለት እነዚህ ናቸው ማለት አወደሳቸው አላህ። እና በማንኛውም የኸይር ስራ መስክ ላይ ቀዳሚ ማንንም ሰው እንዲቀድማቸው አይፈልጉም ማለት ነው። ወሆም ለሐሳቢቁን በዚህ መልክ እንግዲህ ትጉና ንቁስ ከሆኑ ድረስ እነሱያችን የተፈለገችውን አላማ ቀዳሚ መሆናቸው አይቀርም። መንገድ ደወጀድ እንደሚባለው በጥሩ ስራ ላይ አንድ ሰው ተግቶና በርትቶ ከሰራ አላህ ውጤት ይሰጠዋል ማለት ነው። እና እነዚህ የተመኙትና ያሰቡት የሚሳካላቸው ተወዳዳሪዎች ናቸው በማለት አላህ ተስፋ ቃል ይገባላቸው አሁን እንደሚሳካላቸው። ይህን በምንልበት ጊዜ ደግሞ ኸይር ስራ እንግዲህ ገደብ የለውምና ከተስተስ ነው እንዳው እድሚያቸውን በሙሉ ተተፈጠሩ ስለሚሞቱ ድረስ አንድ ደቂቃም ሳያባክኑ በኢባዳ የተጠመዱ ነውቻቸው በዚህ ደረጃ እንዳይመስለን ምን ይላል ወላኑ ከልፉ ነፍሰን ኢላ ወሳሃ ማንኛውም ነፍስ ምትችለውን ያህል እንጂ አናስገድድም ይላል። እንግዲህ አላህ እንዲሰራለት የሚፈልግብን የተወሰነ ነገር ነው። ለምሳሌ በአንድ ቀን ውስጥ 24 ሰዓት አለ ለትና ቀኑ ማለት ነው። በ24 ውስጥ የሚያዘን ግዴታ ግፍራቢል ከ3 ሰዓት አይበልጥም ያውም አይደርስም። ሌላው በሙሉ ለራሳችን ፍላጎት ነው የምናውለው ማለት ነው። 24 ሰዓት እንግዲህ የሰጥቻችኋል በዚህ በ24 ሰዓት ግማሹን ለራሳችሁ ፍላጎት ለምግባችሁ ለመጠጣችሁ ለኑሯችሁ ግማሹን ለኔ ኢባዳ አድርጉ ቢለን ኑሮ እንዘልቀው ነበር አንችልም ማለት ነው። እንግዳው ጻፈ 24 ሰዓት የተወሰኑ ደቂቃዎችን ነው ጎነባብጦ ስራ ለኔ ስሩ የሚለው ማለት ነው። 5 ወቅት ሶላት ነው ከባድ የሚባለው እንግዲህ በቀን 5 ጊዜ የተለያዩ ስግደቶች አሉ። እነዛ ስግደቶች ተውዶ ተዝግጅቱ ምናምን ብትጀምራቸው 5 ሶላቶች 2 ሰዓት አያልፉም ያው ማይሞሉም። ከዛ በኋላ ይክር መታረግባቸው ደቂቃዎች ናቸው ማለት ነው። ከዛ በኋላ ደግሞ ምናልባት ሰደቃ የምትፈጽ ከሆነ የተወሰነች ደቂቃ ነው ለዛች የምታወጣው ማለት ነው። ተገንዘብም እንደዛው ብዙ ሰጥቶ በሸም የሚቆጠር ይያለ ከሳንቲም በአንድ በሪያል ደረጃ እንጦረውራት ነገር እዚህ ጋር የምትባል ነገር አይደለችም ማለት ነው። ስለዚህ እነዚህ የሚቻሉ ነገሮች ናቸው። አዳጋች ነገሮችን አላዘዝኩም መጀመሪያውንም ነው የሚለው አላህ Subhanahu Wa Ta'ala። ለምንድነው ታዲያ ተሸናፊዎቹ የሚበዙት? አሸናፊዎቹ ነገር መብዛት ያለባቸው አላህ Subhanahu Wa Ta'ala ታቅማቸው ጋራ አመጣጡ ነው ያዘዘው። ማንኛውንም ነገር አዳጋጅ ፈታኝ የሆነ ነገር ማጃአለላሁ ፊዲኒ ሚን ሐረጅ እንዳለው ከባድ ነገር አላዘዝኳችሁም በተፈጥሯችሁ ልታረጉት የምትችሉት ነገር ነው ያዘዝኩት። በዛችሁ በተወሰነችው ነጥብ ተወዳድራችሁ ማሸነፍ ለምንድን ነው የማትችሉት? ያንስ እንደው መሞከር እንኳን እንዲያቅተዋል አብዛኛው ሰው ማን ነው ማሸነፍ እንኳን ባይችል። ግን ሰዎች አላማ ቢኖራቸውና ተልተው ቢሰሩ አብዛኛዎቹ አሸናፊ መሆን ነበር የሚጠበቅባቸው። ለምን ቀላል ፍራ ነውና የመጀብኩት ይላል። ማንኛውንም ልብስ ታጥሞ አባላይ አዳጋሽ ነገር አላዘዝኩም። ወለደና kitabu yantiqu bil haqq እኛ ጋር ደግሞ በትክክል የሰራችሁትን ስራ የሚገልጽና የሚመስክር መዝገብ አለ ይላል። وهم لا يظلمون ሰራተኞች በዛ መዝገብ መሰረት ነጥባቸው ስለተያዘላቸው ምንም ነገር አይበደልም ሂሳብ አይቀወስባቸውም። ናግሪ እናንተን ፈጥሬ የምትበሉትን የምትጠጡትን አስባቦችን አመቻችቼ ስንቃችሁን አዘጋጅቼ ወደ ስራ መስክ አስገብቻችኋለሁ። በምትሰሩት ስራ መጥፎም ይሁን በጎ ተቆጣጣሪዎች አስቀምጫለሁኝ እናንተ ጋር አታያቸውም አታውቋቸውም እንጂ ማለት ነው። እና እያንዳንዳቸው በግራና በቀኝ ሁልጊዜ የማይሰለቹ የማይለዩ መዝጋቢዎች ኪራማን ካቲቢን ያለሙና ማተፋሉን እንዳለው አስቀምጨላችኋለሁ። ሙራቂብ አለ ማለት ነው። እኛውን ምናቀው የመስራ ቤት ሙላቂውን ካሜራ እንዳያነሳን እንሸማቀቃለን ማለት ነው። ያላህ ካሜራ ግን ተረስቷል። የትም ብትገባ ሰማይ ብትወጣ መሬት ብትገባ የማይለይ ማለት ነው። አንድ ቦታ ሳህር ላይ ስትቆም ታሁን ታሁን ይያልክ በለጭ ባለቁጥር እኔ ነው ወይ እሱን ያላህ ካሜራ ግን እንደዝማንም ያሳውሰው የለም። መዘግብሃለሁ ይላል። በየደቂቃው በየሰኮንዱ የምታረጋት እንቅስቃሴ በሻሬ ላይ ብቻ ሳይሆን ጓዳ ጎርጓዳ ጨለማ በረንም ገልተ የምታረጋት ካሜራ ያንተ ጋር ነው ይላል አላህ ሱብሃነሁ ወተዓላ። እየጻፍናችሁ ነው፣ እየመዘገብናችሁ ነው። ኪታቡ የንጥቁ ያ ኪታብ ደግሞ ራሱ ይናገራል። አንባቢም አይፈልግም ራሱ። አሁን ጊዜ ሰው የሰራው ራሱ ካሴቱ ኦዲዮ እየለፈለፈ አይደለም እንዴ? ራሱ ይለፈልፋል። እንደዚህ ቦታ በእንደዚህ ሁኔታ እንደዚህ ስራ ነበረ ብሎ መግለጫ በድምጽ ይመጣልሃል ራሱ ማለት ነው። ይሄ ነው የሚጠብቃችሁ ወቁት አውቀግባው ማለት ነው። ለምጥቁ ቢልሐቅ የሻዱ ቢልሐቂ የሰራው ስራ ራሱ መዝገብህ ይናገርባል ፊት ላይ ቆሞ ወሁም ላይ ዝለሙን። ስለዚህ ሰራተኞች በዛ በመዝገባችን ማንም ሰው አይበደልም ማለት ተሰራ ስራ ኸይር ነገር አንድ ቅጣት እንኳ ብትሆን ተረስተሃል ቅድም ተጽፋለ በጥንቃቄ ማለት ነው። መጥፎ ነገር ደግሞ የፈለገው ብትሆን አይጨመርብህም። ሰው ግን ተቆጣጣሪ አለ መዝጋቢ አለ ምናምን ቢባል ያ ሰራተኛ ሊበድልህ ይችላል። ምናልባት አንተ እንድንታለ ጨማምሮ ያልሆነውን ነገር እንደዛ አርፍዷል ይሄን ያል ዴታ ምናምን ይያለ ሊጽፍልህ ይችላል ማለት ነው። እና ያአላህ ዝን ቁጥጥር እንደዛ አይደለም። በምንም አይነት ተቆን ተወሰነች ነጥብ እንኳን ብትሆን ኸይራትህም ላይ የፈራሃትን ቁጭ ነው የሚያረግልህ ሳይቀንስ ምንም ሳይል ማለት ነው። ሸሩም ላይ እንደዛው እንዳለች ያለችውን ነው የሚያስቀምጥልህ። እና አትበደልም። የሂሳብ መቃወት የለም እኛ ዘንዳ። መጥፎዋንም መልካሟንም እንዳለች እናስቀምጥልሃለን ነው የሚለው። ያ ነገር ግን ሲመጣ ወይ ይው የትልግባ ብትል አይደለም አሁን ነው ማስተካከል። አሁን መጀመሪያ መጠንቀቅ መጥፎ እንዳይመዘገብብህ ተመዝግቦም እንደሆነ ለማስፈረዝ ተበተነሶ በርቆ ቁፋውን ያ ረብ ብትል ይምራሃል ማለት ነው። አለበለዚያ ሂሳቡ ተደርሶ ያልቃ ያልፋል ሸውጅ ያልፋል ወይ ማለት ዘበትና ተጠንቀቅ ይላል አላህ Subhanahu Wa Ta'ala። ወምላ ይዘለሙ ስለዚህ ሰራተኞች በስራቸው አይበደሉም። እኛም ሐሲቦቻችን ተቆጣራሪዎቻችን በጣም ጥንቁቆች ናቸው የማንንም ሐቅ አያቃውሱም ይላል። ወልቁሉሁም ፊ ገምረቲ ሚን ሃዳ ግን የሰው ልጆች ተላላ ከመሆናቸው የተነሳ ይሄን የመሰለ ትልቅ ቁጥጥር ያለ ልቦቻቸው ደንዝዘዋል። ማንም እንደሚያቸው የሚታዘባቸው አይመስላችሁም? የሁላችንም እናውቀው ነው ምንም እንሰራው ምናወራው ከዛ ምናስበው ሳይቀር በልብ ትርታ ደረጃ ያለው አላህ እየመዘገበው ነው። ያ ነገር እንደሚደረግባችሁ ብዙዎቹ አጣውቁም ደንዝዛችኋል አላህ። ፊራምራ ፊተክራ ልክ የተከረ ሰው ዝም ብሎ እንደሚንቦጃቦች የሚሰራውን የሚናገረውን አያውቀውም። እንደዛ በዱንያ ሰክራችሁ ትንቦጃቦጃላችሁ ቁም ነገሩን ረስታችሁ። ምን ሀዳ ከዚህ ከባድ ቁም ነገር አብዛኛዎቹ የዘነጉ ናቸው። ፊራፍለትን ወለሁም አዕማሉ ምን ዱኒ ዛሊከ ምን ይሄ ብቻ ከዚህም ሌላ ሌላ ከባድ ከባድ የሆነ ጀራኢም የሚሰሩም አሉ አላሉ። የለየለት በመልካም ስራ መስነፍ ወይም ደግሞ ተከክን ወንጀል መስራት ሳይሆን ጋራ ተራራ የመሰለ ስንት ጀራኢም የሚያከማቹም አሉ ከመሀከላቸው አቃለሁኝ ይላል። ሁም ላ አሚሉን ሁልጊዜ አለማቋረጥ የተቀን የሚሰሩትና የሚያጋፍሩት ወንጀል የሚያግበሰብሱም እንዳላችሁ አቃለሁኝ። ያ ሁሉ ነገር ቀጠሮ እስከሚደርስ ነው የምጠብቃችሁ እንጂ ያላየ ያልሰማ መስሏችሁ እማልፋልም ሰላችሁ በማለት ያስጠነቅቃል ማለት ነው። እና እንግዲህ ተሽርክ ተኩፍር ተማን ከባይረ ዝኑብ ተሰራኢር ሁሉም በየደረጃው ዕለት ተዕለት ደቂቃ በደቂቃ ሰኮንድ በሰኮንድ የምታደርጓትን ቆጣጠራችኋለሁኝ። በመዝገቤ ተይዟል ተጠናቆ ነገ መዝገቡ መጥቶ ፊት ላይ ይዘረጋልሃል። እቅረ ኪታበከ ከባቢ ነፍስከ ሊየውመ ዓለይከ ሐሲባ የምትባልበት ጊዜ ሩቅ አይሆንም ማለት ነው። ሐታ ኢዛ አኸድና ሙትረፊህም ቢልዓዛብ እንግዲህ እነዚህን ጥጋበኞች ሀብታሙ ሀብቱን ንብረቱን ስልጣኑን ሁሉን ነገር አንበሻ ብቸላቸው በሉ ሲሳይን እየበላችሁ እኔን ተገዙ መለክተኞችን ተከተሉ ብላቸው እነሱ ግን እንኳን ገንዘቡን የሰጠህን እንጂ ከዛ በኋላ ምን ሰራውን እኛ እናጣለን ብለው በተቃራኒው የሚጓዙ ሰዎች አለ። እነዚህ ቅምጥሎች አለ ሙትረፊህ ማለት እዚህ ጎደለ ያልተባለ ሁሉ ነገር ተሟልቶላቸው እየበሉ እየጠጡ እየለበሱ እያጌጡ እየተቀማጠሉ አለ። አንድ ቀን ቀጠሮ ቸላ ላይ በሚደርሱና በቅጣት በጀ በሚይዛቸው ጊዜ ኢዳሁም የጃአሩን ያኔ የትልግባ እያለ ይጮሃል አለ። በሚያዝበት ጊዜ ይጮሃል። ከተያዙ በኋላ ቢጮህ ምን ፋይዳ አለው? የጃአሩ ማለት የስሩኹን። አንድ ሰው በአደጋ በሚያዝበት ጊዜ ከስልጣን ሲገለበት፣ ሀብቱ ሲከስ፣ አክሲዮኑ አፈርደም ሲበላ፣ ሁሉ ነገር የሚያዝ በሚጠፋው እሪያ ስትለብስ ገንዘብን ባታመጣ ወይ ይወለሃል ነገ ታገኛታለህ እየተባለ መውጫ መቆሚያ ስታጣ የዛ ጊዜ የትልግባ እያለ ያለቅሳል ማለት ነው። ይጮሃል እንደብድ። ያን ብታለቅሰው ምን ፋይዳ አለው? መጀመሪያ ነበር እንጂ አለ አላህ ሱብሃነሁ ወተዓላ። ላ ተጃአሩ ሊየውም ይባላሉ። ከተያዛችሁ በኋላ ዛሬ መጮህ አይፈይድም፣ ሪባ ከንቱ ነው፣ አትጩህ ይለዋል የአላህ መላኢካ ማለት ነው። ኢነኩም ሚና ላ ተንሶሩን እናንተ ልባችሁን ስታረጉ ስጨፈሩ ከርማችኋል። አሁን ግን ወጥመድ ገብታችኋል ተይዛችኋልና መጮሁ ትዝብት ነው የሚያተርፈው። ወገለ እኮ እንደዚህ እኮ ነው እያለ ጥላት ይታዘባል ይስቅብሃል። በክብር ዝም ብለክር ሰውዬ አትጩህ፣ ማንም ይደርስልህ የለም ይባላል ማለት ነው። ኢነኩም ሚና ላ ተንሶሩን አንድ አባገነን ጨፍጫፊ ጨካኝ አይገል እንዲኮነ ጌታ አባቱ ደግ ሆነ ነው የሚለው ወንድሙ ሳይቀር ማለት እና ማን ሊገርሰለ ነው አሁን የምትጮኸው? ኢነኩም ሚና ላ ተንሶሩን እኛ እናንተ በእኛ እጅ በምትያዙበት ጊዜ ብትጮሁ ገላጋይ ወይም ተከላካይ መጥቶ ማን ነው ገሌን የሚነካው ብሎ ደራሽ የለህም፣ አጉል በከንቱ ለትዝብት አትጋለጥ እንለዋለን ይላል አላህ ሱብሓነሁ ወተዓላ። ያ ከመሆኑ በፊት ግን እወቅበት፣ እኔ ጋራ ጦርነትን አቁም፣ በትክክል አላህ በፈቀደውና በወደደው መንገድ ሂድ። ከተያዝክ በኋላ ግን የትልግባ እየየው እያልክ ብትጮህ አካባቢ ማደናገር እንጂ ማንም ሊያድን አይችልም እኔ ተያዝኩህ ይላል አላህ ሱብሓነሁ ወተዓላ። ቀዲ ካነት አያቲ ቱትላ አለይኩም ይላል። የኔ አያቶች አንቀጾች እኮ በእናንተ ላይ ይነበቡ ነበር። ይኸው እንዳሁኑ ማለት ነው፣ እየሰማን ነው። እና አላህ ከተቆጣ ማንም አያስጥልህም ተጠንቀቅ የሚሉ አያቶች በየጊዜው በቅል ይነበቡ ነበር አይደለም እንደ ይላል። የዛ ጊዜ ለምን አልሰማህም? የዛ ጊዜ ለምን አልተጠነቀቅም? የኔ አንቀጾች በየቦታው በየመሳጅዱ በየማይክሮፎኑ ሲያስተጋባ አንተ ተመጠፋት ቆጥረውም ነበረ። ቱትላ አለይኩም የአላህ አያቶች እየተነበቡ ፈኩንቱም አላ አዕቃቢኩም ተንኪሱን ያንን መመሪያውን ተቀብላችሁ ወደፊት መራመድ ሲገባችሁ እናንተ ግን ወደ ኋላ ተቀለበሱና ተሸገሸጉ ነበር። ኸይር ስራ ሲለው ወደ ኋላ፣ ሸር ተው ሲለው ወደፊት እያልክ ነበር የምትገጥለው። ታዲያ በዛ ሁኔታ ኑረህ አሁን ጌታ በቅጣት እጅ ሲይዝህ ማን ሊያስጥልህ ነው የምትጮኸው ይለዋል ማለት ነው። አላ አዕቃቢኩም ተንኪሱን ማለት በኸይር ስራ ላይ ተሳተፉ ተብሎ በሚጠራ ጊዜ ጆሮ የለም። ሰምተህ እንዳልሰማህ፣ አየህ እንዳላየህ፣ ሰዎች አዛን ሲባል ወደ መስጂድ ይሄዳሉ ጓደኞችህ አንተ ወደ ሻር መኪኑን አስነስተህ ማለት ነው ሀይ አንድ አይመጣ በደንበሩ ተከፈተ እንዳይል መኪናን አስነስተህ እንዳለው ሰው ልክ ሻር የሚ ሶላት ተሰግስ ተሚያበቃ በሻር ላይ የሚዞሩ አሉ። አላህ በሰጣቸው መኪና ላይ እየተንፈላሰሱ ሲጋውን እያጤሰ ለምን መስጂድ ሂዶ ለጌታው ለምን እሰግዳለሁ ብሎ መጨረሻ በቃ ሶላት ተሰግዶ ሲያበቃ መጥቶ ይከፍታል ማለት ነው ቢሮው ሱቁን። ይሄ ነው ሹክር ለአላህ የሰጠህ። እና ወደ እኔ ስጠራችሁ ሀያ አለ ሶላ እያልኩ ሳስጠራችሁ የኔን ተጣሪዎች ሙጠውዕ ይጮሃል ብለህ አንተ ግን ወደ ኋላ ተሸሽገ ወይ ጓዳ ወደ ትኛለ በሩ ዘግተህ ይሄ ነው አደል ስራችሁ። ታዲያ አሁን ማን ሊያስጥልህ ማን ሊገላግልህ ነው የምትጮኸው ይለዋል። መጨረሻ ጎል ሲገባ ማለት ነው ሙስተክቢሪነ ቢህ። እና አላህ ስብሓነሁ ወተዓላ እንግዲህ የሰጣችሁን ጸጋ ተጠቅማችሁ ሹክር መመለስ ሲገባችሁ በጌታ ላይ ኮርታችሁና ተንቀባራችሁ ወደ ኋላ ስታሸገሽጉ በሀሱ ስትቀልዱ ነበራችሁ። ሳምዳ ሙስተክቢሪን አንሁ ማለት ነው ቢህ እንደማለት። ቁርአንን ጥሪውን ሰምታችሁ አውንታዊ ምላሽ ልትሰጡ ሲገባችሁ ለምንድን ቁርአን ነው ብላችሁ እሱን ጥላችሁታል፣ ረስታችሁታል። ሳሚረን ለሊት እንቅልፋቸውን አታችሁ በማላያኒ በሙሰልሰላቱ በፊልሙ በተለያየው ነገር በሰይጣን ፕሮግራም ተጠምዳችሁ ታድራላችሁ አይናችሁ እስከሚቀላ ድረስ በማይረባው ነገር ማለት ነው። ወይም በማሰያው ታህዙሩን ባለጌ ጣላትን እየጨፈረኝ እያዜማችሁ ፈጅሩን ማለት ተቁሉ ቀውለ ፍጁር ወልፉሱቅ ወልፉሕሽ ስልጣኔ መስሏችሁ ጥላቶቻችሁ የሚያቀርቡላችሁን የሰይጣን ፕሮግራም እየተከታተላችሁ ታሽካካላችሁ ታጨበጭባላችሁ ይህን ስታደረጉ ነው እኮ የከረማችሁት። ዛሬ ብትጮህ ታዲያ ማን ሊያድንህ ይለዋል ማለት ነው። ሳሚሩን ማለት አምስት ደቂቃ ሶላት መስገድ የማይችለው ሰውዬ አምስት ሰዓት ስድስት ሰዓት ሌሊቱን ሁሉ እንቅልፍ ሳይተኛ በባጢል ላይ ተጠምዶ ያድራል። በዛው ላይ ደግሞ ፈጅሩና ቀውለል ፋሽ አልጠያፊ ቃላትን እየተናገራችሁ ከሊመተል ኩፍር ከሊፈተል ፊስቅ እየተናገራችሁ የአላህን ጥላቶች እያወደሳችሁ የአላህን ወዳጆች እያንቋሸሻችሁ እያማችሁ እየዘለፋችሁ እየዘላበዳችሁ ታድራላችሁ። አለሰማም አላውቅም መሰላችሁ ይላል አላህ ሱብሃነሁ ወተዓላ። አፈለም የተደበሩል ቀውላ ታዲያ እንደዚህ ልበቢ ሰዎች እኔ ራኩላቸውን መለኮታዊ ቃልን ለምን አላስተዋሉትም ነበር? የቁርአን ለከንቱ አይደለም የወረደው እና ጌታ ምን እያለ ነው ያለው ብለህ አንድ ቀን ጆሮ ሰጠህ የአላህን ቁርአን አስተውለህና አጣጥመህ ታውቃለህ ይላል። አምጃሁም ማለሚየት አባአሁም ልአወሊን ወይም ደግሞ ቀዳሚ አባቶቻቸው ላይ መጥቶ የማያውቅ ነገር ለነሱ ታይቶ ተሰምቶ የማያውቅ እንግዳ ነገር መጣባቸውና ነው እንደዚህ የናቁት። ያለፉት ኡመሞች ሁሉ ተኑህ ጀምሮ እስከ ኢሳ ድረስ የነበሩት የአላህን ኪታብ ያልተቀበሉና ያልተከተሉ ምን እንደሆኑ እየተናገርኩ እየገለጥኩ ነው ያለሁት። በሌሎች ያልታየ ያልተሰማ አዲስ ነገር አልመጣ። በሌሎቹ የደረሰው የተላከው መልእክት ነው ለእናንተ የሚላከው። ያን የተቀበሉ ጠደቁ፣ ያልተቀበሉ ወደቁ እያልኳችሁ ነው። ያንን እንደ መመሪያ እንደ ነገር እንዳንወድቅና እንዳንደቅ ብላችሁ ለምን አንድ ቀን ዘወር ብላችሁ አላስተዋላችሁትም? ያ ቢሆን ሆኖ እንግዜ ዲናችሁ ነበረ። አለበለዚያ ዝም ብለህ ብትጮህ ማን ሊደርስልህ ይለዋል ማለት ነው። የቀዳሚ አባቶቻችሁ ላይ የደረሰውን ነገር አስቀድሜ በእናንተ ላይ ሳይደገም ነግሬያችሁ ነበረ። ለምን ያን ነገር በወቅቱ ተገንዝባችሁ በታሪኩ አልተማራችሁበትም? አምለም ያሪፉ ረሱለሁም ወይም ደግሞ መለክተኞቻቸውን አላወቁም እንበል። መለክተኛ ተልኮ ሲመጣላችሁ አልባሌ ሰው አይደለም አላህ የሚልከው። አካባቢው የታወቀ የተደነቀ በመልካም ስነ መግባር የታነጸ ሰው ነው አላህ የሚልከው። ሁልጊዜ ልክስክስ ሰው አይልክም። ሰካራም፣ ሌባ፣ ዱርዬ ልኮ አያውቅም። ሁልጊዜ ቅዱስ አካባቢ ሰው ሁሉ የገሌ ልጅ የተባረከ ምን አይነት እያለ በልዩ መልክ ትኩረት የሚሰጥ ሰው ነው አላህ የሚልከው። እንደዛ አይነቱ ነብይ ስልክላቸው አምለም ያሪፉ ረሱለሁም የማታውቁት አውሬ ነው የላኩት። ትናንትና ሙሐመድ ላሚና ሳዲቁ ላሚ እያለ ስታመጉ ሰው የነበረው ሰውዬ የአላህን ሪሳላ ይዞ ሲመጣ ምን ችግር ተፈጠረ? ያ ትልቅ ሰው ነው የማይዋሸው ሰው ነው ትሉት አልነበረም? ዛሬ የማይታወቅ አውሬ ነገር መጣባችሁ፣ ምንድን ነው ችግሩ? እሱን የማትቀበሉና የማትከተሉት ይላል። ፈሁም ለሁ ሙንኪሩን እና ይህን ነቢይ እሱ ደግሞ እንዴት ነቢይ ሊሆን ይችላል ብላችሁ የምትተቹትና የምትዘረጥጡት ሰው አይደለም እኮ ተራ ሰው አይደለም የተላከው። እና ትናንትና ስታደንቁት ስታወድሱት ስታመጉሱት የነበረው ሰውዬ ዛሬ ነቢይ ነኝ ብሎ የኔን መሽሩዕ ይዞ ስለመጣ ነው የጠላችሁት? ምን አጠፋ? ይህን ሁሉ እንግዲህ ግፍና በደል ስትፈጽሙ ከርማችሁ መጨረሻ በቅጣት እጅ በምትያዙ ጊዜ እየየው የትልግባ ብትሉ ማን ሊያዝንላችሁ? ማን ሊምራችሁ? ማን ሊገላግል? ማን ሊያስጥላችሁ? ትጮኋላችሁ ይላል አላህ ሱብሃነሁ ወተዓላ። አም የቁሉነ ቢሂ ጅና እንዲያውም ከዚህ አልፈው ይባስ ብለው በል የቁሉነ ቢሂ እንደማለት ነው። አም ቢማና በል በል የቁሉነ ቢሂ ጅና ትናንትና ከልጅነት እስከ እውቀቱ ምን ያህል ጨው፣ ምን አይነት ጨዋ ልጅ፣ ምን ያህል ደግ፣ ምን ያህል ሩህሩህ፣ ምን ያህል ብልህ ሲባል የነበረው ሰውዬ ነብይ ሆንኩኝ ሲል ወደ አሁኑ ኦቶማቲካል ቢሂጅነት ናል። አበደ እኮ የገለ ልጅ እብድ እኮ ነው፣ ቀወሰ እኮ ሰማህ እንደ ይለዋል ማለት ነው። ያ መሐመድ የሚባል ጨዋ ልጅ እኮ አበደ አሉ፣ በጣም ያሳዝናል ይላል። አውቆ እንዳትቀበለው እኮ ጆሮ ሲዘጋብህ ነው። አይ ሰምቻለሁ እብድ ነው ብለህ ናናግረብ ትለው መንገድ ላይ ስለ ልንዲ ትሸሸው ለማድረግ እብድ ነው አላቸው የአላህን መለክተኛ። በልጃሁም ቢልሐቂ እናንተ እንዳላችሁት እብድ ሳይሆን እናንተ የማትወጡት የማይፈልጉትን ሐቅ ይዞባችሁ ስለመጣ ሐቁ ስለመረራችሁ ነው ስሙን ለማጠለሽ እብድ ነው ያላችሁት። ወአክበሩሁም ሊልሐቂ ካሪሁን አብዛኛዎቹ የሰው ልጆች ጸረ ሐቅ ናቸው። አቃለሁ አላላህ ሐቅን ስለምትጠሉ ሐቅ ይዞ የመጣ ሰው ሁሉ ተቀባይነት እንዳይኖረው ያልሆነ ስም መለጠፍ ጠባያችሁ ነው ደባያችሁ ተንኮላችሁ ነው እንጂ እኔ ነብ እብድ ልክ ያላቅም ብልህ ትጉህ ጥሩ ታማኝ እውነተኛ ጨዋ ሰው ነው ምልከው ግን እነዚያ አውሬዎች በተቃራኒው ለምን ይሄን የመሰለ ሰው ሳትቀበሉ ቀራችሁ ሲባሉ መልስ ላለማጣት እብድ እኮ ነው ነብይ ነኝ የሚለው ሰው እብድ ነው አሉ ማለት ነው አይብድ ካልተከተልክ ብሎ የሚወቅ ሰው የለምና ማለት ነው እና በልአክሰሩም ለልሐቂ ካሪሆን ቁም ነገሩ ይልቁን የቅጭን ልንገራችሁ ለምን እንዳልተቀበላችሁት አለ አብዛኛዎቻችሁ ጸረ ሐቅ ናችሁ ሐቅ ስለማትወዱ ሐቅ ስለማይዋጥላችሁ ሐቅ ይዞ የመጣ ሰው ጊዜ በጉዱ ነው የሚወጣው ታብጠለጥሉታላችሁ እንጂ እንዳላችሁት በነብዩ ላይ ችግር ኑሮ አይደለም አለ አላህ ሱብሃነ ወተዓላ ወለው ተባለ ሐቁ አህዋአሁም እና ሐቁ ደግሞ ሐቅ ዘላ ያላህ ስም ነው ሐቁ ሙቢን እውነተኛው ጌታችሁ እናንተ የምትፈልጉትን መጥፎ ነገር ቢከተል ኑሮ እናንተ ሁልጊዜ የምትፈልጉት ማላያኒ ነው ብልግና ነው አስጠያፊ ስራ ነው ያናንተ የምትፈልጉትን ነገር በመመሪያነት ህጋዊ አድርጌ ባረከላችሁ ኑሮ ለፈሰደት ሰማዋት ወአርድ ሰማይና ምድር ተጥቅሙጭ ሆኑ ነበር ይበላሹ ነበር እናንተ ራሳችሁን ብትችሉ የሚበጃችሁን ብታውቁ እኮ ምንም አልነበረም እኔ ሁሉ ጊዜ ለዲናችሁም ለዱንያችሁም ይበጃችሁን የምሰጣችሁ መመሪያ ነኝ እናንተ ግን አንተ መመሪያ ማላክ የለብህም እኛ ራሳችንን ችለናል ለኛ የሚበጀን ኢኮኖሚያዊ ፖለቲካዊ ማህበራዊ ህይወታችን እኛው ራሳችን በራሳችን መራደን ነው የምትሉት ጦሩ እንግዳውማ ይሄ ከሆነ እናንተ የምትፈልጉት ይሁንላችሁ ብል ያኔ የናንተ መሽሮ ጥፋት ነው የሚሆነው እንጂ ልማት ሊሆን አይችልም ስለዚህ ከልፋችኋለሁ እናንተ ዘለቄታውን ውጤቱ ስለማታውቁት ጥፋቱ ልማት መስሏችሁ ትጓዛላችሁ በስሜት ለጊዜው ደስ የሚላችሁን ነገር ስትሰሩ ማን እኔ ግን ያንን ነገር አልስማማም ለምን በዘለቄታ እንደሚያጠፋችሁ ስለማቅ በዘለቄታው የሚጠቅማችሁን ነው መመርጥላችሁ ለዛሬው ቢከብድህ ነገ ሰዓደ ተዳር የሚያስጨብጥህን መሽሮ ነው ማመጣልህ ማለት ነው እናንተ ግን ሸሪዓ ከመጣ ዝሙት ይከለክላል አስካሪ መጠጥ ይከለክላል ሪባ ይከለክላል ሰውን እንደፈለጉ ጉልበት ካለኝ መዝራፍ መክፈፍ አይፈቅድልኝም እጄን ይቆርጠኛል ብላችሁ ይህን ነገር ነው የምትፈሩት የምትጠሉት ይህ ነገር የጌታ ስርዓት ደግሞ ለዲናችሁም ለዱንያችሁም ጠቃሚ ነው ቢገባችሁ ኑሮ እናንተ የምትፈልጉትን ፍላጎትና ስሜታችሁን የሚደግፍማ መመሪያ ባመጣላችሁ ዓለም እስካሁን እዚህ ድረስ አትመጣም ነበረ ወዲያውኑ ተላልቃችሁ ተጥቅም ውጭ ትሆኑ ነበረ የእኔ ጣልቃ መግባት ነው እስካሁን የዓለምን እድሜ ያስረዘመው ራሱ አልፎ አልፎ ያው ሸሪዓ ህግ በመምጣቱ በባህል ደረጃ እንኳ ከሸሪዓ የተመነጣጠፉ ሰዎች ነገሮች ናቸው ህገ መንግስት እየተባሉ በየዓለሙ የሚቀረጹት ውሸት ማንም ሰው አላመጣም አሁን ተለጠነ የተባለው አገር ሁሉ ከእስላም እየኮረጀ ነው ህገ መንግስቱ ራሱ የአውሮፓ ህገ መንግስት የፈረንሳይ ነው በምሳሌነት የሚጠራው ተመዝሀበል ማሊኪ ነው በቀጥታ የተቀዳው ከመግሪብ አልዓረቢ የተወሰደው ማለት ነው ስለዚህ እናንተ ሐቁን እየደበቃችሁ ሐቅ የሚነግራችሁ አትወዱም እንጂ ሐቅን ብትፈልጉ ኑሮ የኔ ነብዮች እንከን አልነበራቸውም ሐቅ ይዘው ስላልመጡ ብቻ ወንጀለኛ ተደረጉና የሆነ ያልሆነ ስም እየተለጠፈባቸው እነሱ እንዳይበሉ እንዳይጠጡ ታደርጋላችሁ እናንተ የምትመርጡት ነገር ደግሞ ቢያዋጣ ኑሮ ምንም አይደለም የእናንተማ መሽሮ ጥፋት ነው የሚያመጣው ሰማይና መሬትን ድብልቅልቁን ያወጣ ነበር ይላል ወመን ፊህም በውስጣቸው ያሉ ፍጥረታቶችም ተጥቅም ውጭ ሆኑ ነበር በልአይተናሁም ቢዝክሪህም የሰው ልጆች አላወቁም እንጂ ክብራቸውን ነው የሰጠናቸው ይህንን ኪታብ አውርደን በዚህ ተመሩ ማለት አላህ ስብሓነሁ ወተዓላ ለዲንም ለዱንያም ለአካልም ለመንፈስም ለሁሉም የሚስማማና የሚበጅ መድኃኒትና ክብር የሚያጎናጽፍ መመሪያ ነበር ያመጣሁላቸው ይላል ሰውም አንድ ክሬም ዋልዱን ግን አለመታደል ሆነና ተክብራቸው ይሸሻሉ ተጥቅማቸው ይሸሻሉ የሰው ልጆች ጌታ የመረጠላቸውን መመሪያ ቢከተሉና እንትን ቢሉ ኑሮ በዱንያ ላይ ታይቶ ተሰምቶ የማያውቅ እፎይታና መስማማት ወንድማማችነት ተሰፈነ ነበር የሁሉ ምስቅልቅል ባልመጣ ነበረ ግን ክብር አይወድላችሁ እናንተ በተለያየ እኩይ ተንኮል ተተብትባችሁ ሀቀኞችን እየደበደባችሁና ስማቸውን እያጠፋችሁ የእናንተ ተንኮል ደግሞ ወደ ጥፋት እንጂ ወደ ልማት እንደማይወስዳችሁ እያወቃችሁ ይሄ ነው በቃ ጉዟችሁ በዚህ መልክ እየተጨማለቃችሁ ኑራችሁ በመጨረሻ ቀጠሮ ሲደርስና ስትያዙ የት ልግባ ብትሉ ማምለጫ የለም ህን ግዜ ልብ ያለው ልብ ይበል ኢላ አላህ Subhanahu Wa Ta'ala አንተ ሳልሁን ኸርጃይራ ወይም ደሞ አንተ መሐመድ ስለጠይቃ አላህ Subhanahu Wa Ta'ala ለመሆኑ እነዚህን ሰዎች እኔን ተቀበሉና ተከተሉ ስትላቸው ያገልግሎት ጠይቃቸው ነው እንዴ ላለመቀበል ወደ ኋላ መሸገሽግት ይላል እኔ በነፃ ሂሳቡ በእኔ ላይ ነው እኔ ልክ ያለው ከግል ጥቅም ጋር እንዳታያይ ነው ለሁሉም ሰዎች ለባዕድም ለጥላትም ለቅርብም ለሩቅም ጌታ ሪሳላ በልግ ማ ኡንዚለ ኢለይክ ብዬ ሰይም ይሃለሁ በመስጠር ግን እነሱ ጋር ስትሄድ የተወሰነ ነገር አስተምራቸው ያችን ነገር ሲያጣጥሙ አይችን እኮ ያገልግሎት የታክሲ ያስፈልጋል ጋሽ እና እንደዛ አምጣ እያልክ ነው እንደ ሰውን የምታስበረግገው ይላቸዋል እንዳልሰሩ እያወቀ ማለት ነው ሰዎቹ ይህን የተባሉ የተጠየቁ ይመስላሉ ሰውየው ጊዜውን ጉልበቱን ህይወቱን በሙሉ ሰጥቶ እያስተማረ ለህዝብ እየተጨነቀ አንድ ቀን ስሙን አይጠይቅም ግን ምናልባት በሚስጥር ጠይቃቸው ያችን ክፍያ ላለመክፈል ይሆንም የሚሸሹ አላህ Subhanahu Wa Ta'ala ምን አድርጋቸው ነው እስቲ የማይቀበሉት አጅረን ማለት ሙቃቢል ኺድማ ያው አስተምሪያቸዋለሁ ተጌታችሁን ጋራ አስተዋውጫቸዋለሁ ለዲን ለዱንያ የሚበጃችሁ መልካም ስነ መግባር አንጽያቸዋለሁ የሁሉ አገልግሎት እኮ ያው በነፃ አይሆንም ትንሽ ነገር እንኳን ከፈሩ እንጂ ጎበዝ ብላቸው ያ ይሆን እንዴ ያስበረገጋቸው ይላል فخرج ربك خير ይሄን እንደማታረግ አቃለሁ የጌታ ክፍያ በላጭ ነውና ከኔ በኩል የሚሰጠው ወረታ ከነሱ ክፍያ የበለጠ ስለሆነ ከነሱ ምንም ነገር እንደማትጠይቅ አቃለሁ ምናልባት እንደዚህ ብሎን እኮ ነው የምንሸሸው እኔ ያው ያገልግሎት ስለተጠየቁኝ መክፈል ደሞ ስለማልችል የወረው ደሞዝ ስለማትበቃኝ ለዛ ነው ብሎ ሊያመካኝ ፈልጎ ከሆነ ጠይቀዋል እንዴ ይላል አላህ Subhanahu Wa Ta'ala አልተጠየቅም ማንንም አልጠየቀም ለምን እኔ እስከ ደሞዝ ራስን ችግር ነው የላኩ ከማንም ህዝብ አንድም ነገር እንድትጠይቅ አላዘዝኩ ይሄን አርገህ ከሆነ ሙኻሊፍ ነህ ማለት ነው ህዝብ እንዲበረግግና እንዲጠላ እንዲልከም ብታደርገው አንተ ነህ ይሄን አድርገህ ይሆን እንደሚሸሹ ይላቸዋል የልፈርድ ወተክብር እንግዲህ ምክንያታቸው ምንድነው እነሱ እንዲጠይቁ አዎ እንደዚህ ጠይቆን እኮ ነው ይሉ እንደሆነ በር ትከፍትላቸው ነው ማለት እንዲከሱ አላህ ደግሞ Subhanahu Wa Ta'ala ከመጃቢዎች ሁሉ የበለጠ ቸር ጌታ ነው እንኳን ለነብዩ ለማንም ካፊር ሙጅሪም እንኳን ያንበሻብሸዋል አይደለም እንዴ ነብዩን መቀደባታተኝ ነው ታምሊ ነው ከነሱ አንተ ይመለከመው ይሄንን አደረክ እንዳትባል አላደረከው ታዳ በምን ምክንያት ነው ካንተ ታሊማት ካንተ መመሪያ የሚርቁትና የሚጠሩህ ይላል አላህ Subhanahu Wa Ta'ala ሰዎች እንግዲህ አቅል ያላቸው ሰዎች ወነትም ሰውዬ የሚነግረን የሚያስተምረን ተቃሚ ነገር ነው እንደገና ደግሞ ከራሱ ጥቅም ጋር አያያዘው እንዳርጉልኝ ብሎ አስቸግሮና ያቀም ለምን ዲነው ማንቀበለው የሚሉ ወቀላዎች ካሉ የነዛን ስሜት ለመኮርኮር ነው አላህ ይሄን ጥያቄ የሚያነሳው ማለት ነው ወእነከ ለተድኡሁም ኢላ ሲራጢ ሙስተቂም አንተ ደግሞ የምትጠራቸው ወደ ቀጥተኛው መንገድ ነው ይላል ሱብሃንአላህ ወየሞ የምትጠራቸው ነገር ፋይዳ ቢስ መሆኑ ታውቆ አይሱን እንድንከተለው አይጠቅመንም ቢባል ነው በጥናት ተረጋግጦ ለማይጠቅም ነገር ግዜንም ጉልበቴንም አላባክንም ብሎ ሊተው ይችል ነበር እሁን አንተ የምትመራቸው ነገር ቀጥተኛ አይደለምን ተዚህ የተሻለ ቀጥተኛ መመሪያ አለ ለዱንያ ለአኺራ ለዱንያ ለአካል ለመንፈስ የበጀ ተስላም የበለጠ መመሪያ ማንንም የለም ስለዚህ መመሪያው የተዋጣለት ጤናማ ትክክለኛ ከሆነ አንተ ምንም አገልግሎት ማትጠይቅ ከሆነ የማይቀበሉና የማይከተሉበት ምክንያት ምንድነው ኢላህ አላህ Subhanahu Wa Ta'ala وان الذين لا يؤمنون بالاخره عن الصراط لناكبون الذين بمشرشوا عالم يمامو سوت تتككلኛو منجد ያጋደሉ ናቸው ግሪኛ አስፈላጊውን ነገር ሁሉ አመቻችተንላቸዋል ፍርሷውን አቅርበንላቸዋል ይሄንን ግብጃ የማይቀበሉና አንተንም የማይከተሉ ሰዎች ከመዳኛው መንገድ የተገለሉና ወደ ገደል የሄዱ መሆናቸውን ይወቁ ኢላላህ Subhanahu Wa Ta'ala هذا صلى الله عليه وسلم على النبي